ሱፍ ሲቀራ የማያለቅስ ኢማም አይቻላቅም እስካሁን ድረስ። የሁሉ አመታት ማንኛውም ኢማም መስጂድ ሱረት ዩሱፍ ሲቀራ በሙሉ ያለቅሳሉ። የሚገርማችሁ መጀመሪያ መጅልስ ሲጀምር በሪያት ከተማ ማለት ነው፣ ስንት አመት በፊት መጀመሪያ ወጣቶች ሲበዙ አይኋቸውና በመጅልሱ ከዛ በኋላ እንግዲህ ሱረት ዩሱፍ ከረመዳን ጨረስኩት 30 ቀን ማለት ነው። በየቀኑ ነው መጅልሳችን በሪያድ፣ በሳምንት አይደለም በረመዳን 30 days 30 ሐለቃ ያኒ በየቀኑ ነው። እና ሱረት ዩሱፍ ጀመርኩና ሰው መረቀነ። እንግዲህ በጣም ቆንጆ ሱራ ነች፣ ቆንጆ ተፍሲር ነው ያላት ሱረት ዩሱፍ። እና በሰላሳ ቀን ስጨርሳት እንትኑ እየበዛ ሄደ። መጀመሪያ መጅልስ ሲጀምር 30 ሰዎች መጡና ወደ እኔ፣ ከዛ ቀጠለ 50 60 ደረሰ። ሱረት ዩሱፍ ሲጀምር 180 ገቡ። ይህ አንደኛ ረመዳን ነው፣ ሁለተኛ ሶስተኛ ረመዳን። 30 ረመዳን ስል እስከ 350 ሰዎች በመስጊድ ነበሩ ማለት ነው። እና እስቲ ሱረት ዩሱፍ አሁን ሱረት ዩሱፍ ለመፈሰር አይደለም የፈለግኩት፣ ግን በአንዳንድ አያት እየቆምን ያኒ እንትን ፋይዳ እናገኛለን ከነዛ። እሺ ኦኬ። እንግዲህ ማን ይቀራል አልልም፣ ምክንያቱም ሱረት ዩሱፍ በጣም ረጅም ሱራ ነች። ላኪን እንጀምር እስቲ። በሙሉ ሱረት ዩሱፍ አይደለም አሁን በየአያው ላ እያለፍኩ አንዳንድ ሱራዎች ጠቅሳለሁ። በመጀመሪያ ደረጃ ስለ የዩሱፍ ወንድሞች ላስታውቃችሁ። እነዚህ የያዕቆብ ልጆች 12 ናቸው። ከያዕቆብ የተወለዱ 12 ናቸው። ይህ አንድ በሉ። እኔ አሁን በጣም ትንድ ቅሪ የሚለኝ እኔ ደርስ ስጀምር የማይመቻቸው የማይመጡ አሉ፣ በግማሽ ይመጣሉ፣ ወይም አንድ ሩብ ሰዓት ስሄድ ግማሽ ሰዓት ስሄድ ይገባሉ። አይደለም ግን የመጀመሪያው ደርስ ከመጨረሻ ደርስ ካልተገናኘ እንትኑ ሊገባቸው አይችልም፣ ቅሳው በደንብ ሊገባቸው አይችልም። ስለዚህ በተቻለ መጠን ደርስ ስጀምር ቢገቡ ስራ ከሌላቸው ማለት ነው የተመረጠ ይሆናል። አሁን 12 ወንድማማቾች የያዕቆብ ልጆች ናቸው። እናታቸው ግን ሁለት ናቸው። እናቶቻቸው ከሁለት ሚስት የተወለዱ ናቸው። 10 ከአንድ ሴት ሲሆኑ ዩሱፍና ቢንያሚን የሚባለው ከአንድ እናት ነው። ሁሉም ግን ከአንድ አባት ናቸው። ተግባባን ወንድሞች? አባታቸው ያዕቆብ፣ የያዕቆብ አባት ኢስሐቅ፣ የኢስሐቅ አባት ኢብራሂም። ኢዘን ኢብራሂም፣ ኢስሐቅ፣ ያዕቆብ፣ ዩሱፍ 4 ሰዎች ናቸው እዚህ ያሉ። የዩሱፍ እንግዲህ 11 ወንድሞች አሉት። በሙሉ ከስንት አመታት በኋላ 40 አመት ሲደርሱ ሁሉ ነቢዮች ሆኑ ማለት ነው። እና ብዙ ስህተት ነው የተሳሳቱ ብዙ እንኳን ባይሆን አንድ ሁለት ሶስት ስህተት ተሳስተዋል፣ ዋሽተዋል፣ ትንኩልና አስበዋል፣ በሐስድና መጥፎ ነገር ስራ ሰርተዋል። ይህ ግን ነቢዮች ይህ ስራ ይሰራሉ ወይ? አይሰሩም። እነዚህ ስራዎች የሰሩባቸው ነቢዮች ከመሆናቸው በፊት ነው። እዚህ ላይ ልብ በሉ። አሁን የሚገቡ ሰዎች እንዴት ይህን ስራ ይሰራሉ ብለው እንትን ግራ እንዳይገባቸው እነዚህ ነቢዮች ናቸው። አስባጥ የሚባሉ እነሱ ናቸው በቁርአን يا إسحاق ويعقوب والأسباط سي الأسباط مالت يا انتنو يا يعقوب اللي جوشنا لجلو جوشنا شو أسباط ميبالو تم هانا شو بفيت وطاتوش هسانوش منامن نبرو وطاتوش نبرو يعني يهن أين الستة يا درقود بزاك زيرو أوكي أهون انقدي استني جمرنا بسمنتن يو آيانو مجمرو مجمريا بحسدنا النزيه السر والنموش كان دقنا تيهونو يوسفن سلحسدو يوسفن كان كاباتو لليوث مكرو أباتو دمو يعقوب مالتنو يوسفن بتقام يود نبر كهلوم لجوتشو يوسفن يود نبر سيدنا يعقوب بزي عينت كانت يازاتشونا كانت ود حسدناتك أيري أهون متفسرة مسرات جمرو منالو تسبسبو أسرو نقدي يوسف لبتشاو ثوثنا بنيامين دمو هسانو لبتشاو ثوث كأند أنات سلهونو نا أسرو تسبسبو منالو إذ قالوا ليوسف وأخوه أحب إلى أبينا منا ونحن عصبة إن أبانا لفي ضلال مبين سبحان الله مجمّر يا تفات مجمّر يا وانجل يا درقوتي هنا منالو إذ قالوا ليوسف وأخوه أول خطأ في أخوة يوسف عملوا الإقصاء له إقصاء مالت كان دناتي هونو يوسف كليلا الناس اللي هوني كبنيامين انتنالو يقول أحب إلى أبينا منا إذ قالوا ليوسف وأخوه من هو أخوه بنيامين طيب لن نسوس وندماتش وعلم دي يوسف وندماتشونه يوسف ابن يعقوب بنيامين ابن يعقوب نزام أبناء يعقوب ناتشو قن يناتشو لجسلال هوني أسراكوت مجمرة وانجلي هنا نا كالزهن ممارا اللبن وقفات يا الكتل الزهن من مالتنا وقفات عند آيان نوسدنا يتدرقوا ستتنا قنيا لن ويم يتدرقوا طرونا قرنا قنيا اندسوا لما رقنا موكرا لن اهون اندسوا يتساسات من دنو أسره لتم يان دابات رجوش ناتشو قن يوسف النبي نيامين كلالا الناس لهنا يوسف النبي واندمو يهكو مقلامت انتن مالتكونو علماوش منالو ይህ ነገር መከሰት አልነበረበትም ወንድማችን ዮሴፍና ወንድማችን ቢንያሚን በቃ አባታችን እኮ እነዚህ ሁለቱም እየወደደ እኛን እንትን ያለ ነው ማለት ነበረባቸው لكن منالو የናታቸው ልጅ ስላልሆነ إذ قالوا ليوسف وأخوه أخوه ይህችነች እዚህነች ስተተው ያለችው أحب إلى أبينا منا كنيا أبلطو ليوسف يودال بنيامين يودال ونحن عصبة إنيا عصبانا يعني أسرنا إنيا عصبة مالت أسر أسر أند أسر هولة سكهايا مالت نو عصبة إن أبانا هو أباتاج النبي كونو نبي الله يعقوب يس بتفاتنا يالو بستتنا يالو أباتاج نالي ألو إزيش آية بتشسن تستتالي عندنا يو يوسف أخوه قالوا وندما تشو يالله وندما تشو وندما عندذي أسراقوت ولتنيا حسدنا يا زاتشو سوستنيا أبا تشون سدبو إن أبانا لفي ضلال مبين ضلال مالت تفات مالتنو نقدي نسو ضلال مالت بعقيدة مالت تشو على اللي عندذي كونه ما يكفر له لكن تساستو على أبا تشين يوسفنا بلوتو كنيا بلوتو يودده بتقام يعني منقد تساستو قالو ايه عندن يونو اول خطأ في اخوة يوسف عملوا اقصاء اقصاء مالت وندما تشون اسراك وثكن السو بقولهم ليوسف واخوه مع انه كلهم اخوة وهذه لا تليق باخوة ايه دمو انياك ازي تمرتنو سد ياباته لج وندمهنو የናተ ልጅ ባይሆንም እና አጽያፊ ነው እገሌ እገሌ ልጅ ስትል ለምሳሌ የፋጥማ ልጅ እኮ ነው ወንድምህ ነው አይደለም ግን አባ እናት ፋጥማ ስለሆነች የፋጥማ ልጅ እኮ ነው ትላለህ ወይም ከፋጥማ ሁለት የሚ ልጆች ካሉት እነዚህ እኮ እሱና ወንድሙ ትላለህ ኪፍ ወንድሙ ላንተም ወንድምህ አይደለም እንዴ ከምንዳ አባት አይደላችሁም እሱና ወንድሙ ማለት በጣም መጥፎ ነው አላህ አይወደውም ወንድሞች ይህ ነገር በጣም ብዙ ሰዎች እንደዚህ የሚለው አሉ ኢዘን ላ ነፍዓል ሚትል ዛሊክ ይህቺ አንደኛ አያ ነች ምን ፋይዳ አገኘን ብዙ ፋይዳ አገኘን ከዚህ ሁለተኛ አያ እንሂድ ሁለተኛ አያ እንግዲህ አባታችን ጠፍተዋል በማለት አልቆሙም ሌላ እርምጃ መውሰድ ጀመሩ የወሰዱት እርምጃ ደግሞ በጣም መጥፎ ነው በጣም ምን አሉ እቅትሉ ዩሱፍ ዩሱፍ እንደዚህ አባታችን ዩሱፍን ብቻ እየወደደ እንግዲህ ምንድን ነው ተስማምተው አስሩም ተስማምተው ምን አሉ ዩሱፍ መገደል አለበት አሉ ለሐውለ ወላ ቁወተ ወንድማቸው እንዲገሉ እኮ ነው ወንድሞች እቅትሉ ዩሱፍ አው ጥራሁሁ አርደን ወይም እዛ በረሃ ጣሉት ወይም ግደሉት አሉ የኽሉ ለኩም ወጅሁ አቢኩም ከዛ እሱ ከሄደ አባታችሁ እናንተን ብቻ እያተኮረ እኛን ይወዳል ምክንያቱም በእኛና በአባታችን መካከል ፍቅሩ ትንሽ ስስ የሆነው ዩሱፍ ስላለ ነው እና ዩሱፍ መገደል አለበት ወይም እዛ በረሃ ሄደን እዛ መሸጥ ወይም መለወጥ አለብን አሉ እቅትሉ ዩሱፍ አው ጥራሁሁ አርደን የኽሉ ለኩም ወጅሁ አቢኩም ወተኩኑ ሚን ባዕድህ ቀውመን ሳሊሒን እሱን አጥፉትና ግደሉትና ወንጀል መሆኑን እናቃለን ከዛ በኋላ ተውባ እንላለን ሱብሓነላህ አልዓዚም ይቺ ደግሞ በጣም መጥፎ መጥፎ ሀሳብ ነች ሌላ ትርጉም ደግሞ አላት ሌላ ትርጉም ደግሞ ዑለማዎች ምን አሉ ወተኩኑ ሚን ባዕድህ ቀውመን ሳሊሒን ያዕኒ አባታችሁ ዩሱፍ ከሱ ተለይቶ ከጠፋ ወይም ከተገደለ አሁን እናንተ ቦታውን ለእናንተ ብቻ ይሆናል ያኒ ሳሊሒን ትሆናላችሁ ማለት እዚህ ላይ ሳሊሒን ማለት እንደፈለጋችሁ ትገደባበጣላችሁ ያልፍላችኋል እንደፈለገ ያዕቁብ እናንተን ይወዳል እንደዚህ ማለት ነው ሁለተኛ ትርጉሙ ግን ያኒ እናንተ ዩሱፍን ግደሉና ዩሱፍ ከያዕቁብ ፊት ሲለይ ወንጀል መሆኑን እናቃለን ግን ተውባን ብለን ሳሊሒን ሆናለን ይላሉ وهذه لا يقولها الا من نظره ይሄ ደሞ በጣም መጥፎ ቃል ነው ይሄ ወነቴ ነው በጀህልነት ወይም ደሞ ለወደፊት የማያስብ ሰው ነው የሚለው እንደዚህ ወንድማችን ንግደለው አባቱን አባታችን የኛ ብቻ እንዲሆን ما يصلح هذا يعني افعل الفاحشه ثم ثب وكن صالح ايه معناته انت ምንድነው يعني እንዴት እኮ ነው ይቺ ሴት እኮ በጣም ቆንጆ ነች ምናምንና አላህ ፈርቼ እንጂ ከሷ ጋር እኮ ግንኙነት ላደርግ ነበር ይላል አንዱ ምን ይለዋል ኧረ እባክህ ራስህና እንትን አትበል አታስቸግር ሄድና ተገናኛትና ተውባ ትላለህ ምን ነው ጉቦ እኮ ሰጥቶኝ ነበር ሰውየው ግን ሐራም ነው ብዬ ተውኩት አንተ ሞኝ ውሰደውና ተውባ ትላለህ እንደዚህ የሚባል አነጋገር አለ ስለዚህ እነሱ ያሉት ምንድን ነው ይህን ነገር በቃ አንተ ንግደለው ከዛ በኋላ ተውባ ብለን ሳሊሒን እንሆናለን እና ይህ ነገር በጣም መጥፎ ነው የቁል ወሃዚህ ልፍዕላ ምንሁም ቀብለ ንቡዋ ይህ ነገር ያደረጉት ደሞ የሕስድና ነገር ወንድማችሁን ለመግደል ያሰቡት ያቀዱት በሙሉ ይህ ነቢዮች ከመሆናቸው በፊት ነው እንጂ ነቢይ ሆኖ ይህ ስራ አይሰራም ኦኬ ስለዚህ አሁን ከዚህ ጫያ ምንድን ነው የምንወስደው የምንወስደው ፋይዳ ምንድን ነው ቶባ ማለት አይደለም ከእናንተ የሚጠበቀው ራሱ ወንጀሉ አለማድረግ ነው እንጂ ወንጀሉ ከተደረገ ከዛ በኋላ ቶባ ካልክ አላህ እኮ የልብ ያውቃል ወንጀል ስታደርገው አደርገውና ቶባ ላለሁ ብለህ ንያ ስላደረግ አላህ ላይ ይቀበልልህ ይችላል ከኔ ጋር አላችሁ ወንድሞች አንድ ሰው መጥፎ ማድረግ መጥፎ መሆኑን እያወቀ ወደ ኋላ እንደዚህ ይላል በቃ ያስባል ያወርደዋል ለሁ ተውባ አላለሁ ይህ ነገር በጣም መጥፎ ነው አላህ የልብ ውስጥ ስለሚያቅ ራሱ ተውባ ብትል አጀማመሩ በጣም መጥፎ ስለሆነ ተውባ ላይቀበልልህ ይችላል ምክንያቱም ከመጀመሪያው حرام ادرك الله بعدين توبه الى الله حرام ادرك الله توبه الى الله ايما متشاوچا نو والو اشي ثالثنياو ايا منالو عند كنسو مناله رباكاچو وندماچون اتغددوت كهلغاچو وسدوتنا باند بوتا هيوت سايموت راسون براسون اندينور كنيا ارقن عند بوتا نطالو والو قال قائل لا تقتلوا يوسف اتقدلوت بقى كنانت اسرقوت ايه مجدل يميبالو كن باكاچو وندماچنا نجدل عليه كذا هلا اشي انجدي نهدنا كاباتاچن ناسفقد يوسفن نوسدونا سنچاوت نولالن بلن نوسدو ايهم تلك تنكلنا نو سبحان الله العظيم منالو يا ابانا لوث لباتاچو ارسله معنا غدا نجي يوسف كنياغا مكنياتهم الناس ود برها هيدو سيچاوتو من سيلو يوسف كاباتو يقر نبر مكنياتو اباتو عند دقيقه كراسو ليليو ايفلغم نبر انا اسرو وندموچ ود وچ هيدالو يچاوتالو يسرالو يامطالو يهدالو يوسف كن كاباتو كاغرو انتن كاقفو ليتو اياكم ይሄነው ቀናት ያዛቸውና እንዴት ዩሱፍን ብቻ እየተንከባከበ እሱን የሚወደው ብለው ቀናቱ ወደ ህስድና ተቀየረ ህስድናው ደግሞ ወደ መጥፎ ነገር ተቀየረ አሁን ምን አሉት አባታችን አሉት አርሲልሁ ማአና ቀደን ነገ ዩሱፍ ከኛ ይውጣ ከኛ ሊጫወት ይጫወታል ምን አለበት ይርታ መጀመሪያ በአትክልቱ በፍራፍሬው በእንትኑ በጣም ልክ እንደሰታለን እዛ ويلعب كنيا غا يتشاوتال وانا له لحافظون انيا دمو قال نغبالن مانم انكن مانم مطفو نغر انداي غطمبت انطبقوالن قالت ايه نغر بتام مطفو نغر نو مكنياتهم لمن مطفو يهونو اوناتاچو ادلم انسو وسدو ليجدلوت ويم دمو وده برها ليطلوس فلغو بلباچو لاباتاچو گمنالوت ارسله معنا كنيا قال لققوا غدا يرتع كنيا لتشاوت ويلعب وانا له الحافظون انيا دومو قال نغبالن وسدن انملسوالن انسو گن بلباچو من اسبو ياسبوت ود برها هيدو عند بوتا اندي طولتنا كذا بحالا انتن ويم لي گدلوت ويم لي گدلوت نو يفلگوت هذه اول كذبه መጀመሪያ ውሸት የተናገሩት ለአባታቸው ይህ ነው ከኛ ይሄድና እናጫውተዋለን ይደሰታል የሚሉት በልባቸው ግን እንገድለዋለን እናጠፋዋለን ብለው ነው የወሰኑት اذا هذه اول كذبه من الاخوه يبطنون به الشر ويظهرون لابيهم خير ለአባታቸው ጥሩ ነገር እንደሚያደርጉ ብለው ነገሩት በውስጣቸው ግን يوسفن اندي گدلونا اندي اطفوت نو ياسبو وهذا من الحسد يدمو كمن يمنچ نو كحسدنا نو يا جماعه حسد بتام مطفو نو حسد والله حسد سو اندت گدل يادرغال حسد يعني يسو گنزب لتبلا انتن يلال حسد يسو بيت يعني لتبلاش يادرغال حسد راسو بانته بانته انت متحسدو سو بانت وسط بشتا يفطران والله والله لذلك من على عند عالم عجبت من الحسد يعني هري ايه حسد يميبالو كو بتا امنو يغرمني سلسو علي عجبت من الحسد ما اعدله حسد كو فتحاوي نو بدا بصاحبه فقتله مجمريا بسو جمر بزح حسد يميادرغو سو حسدو بسو ادرغنا ሆዱን ቁርጥ አርጎ ገደለው አለ ምን ማለት ነው ይሄ ወንድሞች ለምሳሌ رابعه العدويه انا حنوتا አብረው ይኖራሉ አሁን አንዳቸው አንዷን በጣም በحسድና ያታለች لكن لانتنو لحانوتا بحسدنا تاياتها ليش لمن مكنياتهم حانوتا جنزب اللات حانوتا ما شاء الله تروب المت اللات حانوتا يعني أوروبا هدا لندن مسات بلالج كذا هلا إراتوا ودا باريس باريس تبلالج كذا بهلت تكندو مودا دي سبات مت أنا يعني ندزي سلاية شات بحس دنا هدوان رر بلوال انتنو رابعة العدوية تمام الزيه لاي كنتنو كحانو تابع لا يمتسك أي يوم نج رابعة العدوية مكناتهم أي سكالاتهم الله الله يسدات لانتنو لحانوتا الله يسدات بحس دنا للتسلق قوات تشلم رابعة العدوية طيب من دنو السوان وهدوان ناچن كلات وقرر بلو ميكارو الله في القرآن من علي النبيات صلى الله عليه وسلم يهودوش يحسدوا اتشو نبر يهودوش لنبيات بتقام بحس دنا اين يا يهودوش نبر انا الله من علا اتشو قل موتوا بغيظكم رر بلا اتشو موتنجي انما الله كان يقال بلا اتشو على الله سبحانه وتعالى كان يقال لاتشو قل موتوا بغيظكم غيظكم مالت شفلك بلاتشو رر بلاتشو موتنجي اللهم نبينا يتهوم بلاتشو عليه اهون دمو يعني عجبت من الحسد ما اعدله يحسد كون ديت فتهاوي هونو يعني فته يمسد ان طرو دانيا نو بدا بصاحبه فقتله مجمر يمقدلو يحسدنا يمادرقو سونو ولتنيا من العلماء تشو اهون رابعة العدوية لحانوتا هارت ساعت ساتتنيا بحسدنا بحسدنا بتشانتن بالتارقات عندي سنتيم للتقود اللباتة تشلم مكنياتهم الله يكتبوا لحانوتا ما نمسوا يكلكلو هابتام تونا لش علي هابتام تونا لش تروبال تاقنيا لش على الله سبحانه وتعالى تروبال تاقنيا لش لازل ألم كبالواقع تقويالج الله كبالواقع تقويالج إنجي رابعة العدوية سلحسدتشات يميك أن سبات نقر يلم سبحان الله إذن حسد مالت إساتنا إسات بچنك الله تهنا بلبه بهوده قبطو يميك قتل عند أبستراكتي هونو بأيني يمي تايتلك يا الله وتهدرنونا باكا تشو حسدنا يمي بارو نقر جوجين جي تكامي اندال هوني ان انتن لالن سلزي النزي منالو ارسله معنا غدا يرتع ويلعب وإنا له لحافظون كان يقا يعني اندهد فقاد لتنا نشاوت هلن نودو هلن يوسفن بتامون دماتشنو بنا من يالوت بوستات شوغن اللي قد لتنا ليات أفوت ما السبات شو يه كحسدنا يمتالو الله منالو بقرآن يعلمو خائنة الأعين وما تخفي الصدور لببلو سوتش الله يعينه حسدنا ندسبنا مدفونا غير ندسب عينه راسه الله يقول من دسب كانت يعلم خائنة الأعين خائن مالت يعني قلت يا لهنا نغير بوست وست مدفونا غير يمياسب وما تخفي الصدور الصدور يعني درته لبه مالت نو بل به من ددبك الله قال الى ايش اردتني ايات النهيد الرابعه الايه الرابعه وسدت فقد اللهو سيدنا يعقوب فقد اللهونا يوسف نيزو هدو من ادرجو باند كوري كوري نمتلو يعني وهي لبت غدغاد ازات قالوت سبحان الله العظيم حصان كونو جينا حصان نو انتنو ازات قالوتنا الله سيفلق دومو من ادرجه وسط وها سايغبا بغدغداو لاي طبق بلو باند دنگاي قومزا حصانو نو انغدي حصانو بقى وها وسط تكتون ليموت نو يفلقوت الناس ويم دومو ازا هونو بمنجد يميالفو سوت سيايوت يوسدوتال بلو نو አሁን በዛ ሲሆን በዛ ኩሬ ላይ ሲጠሩት ሲጠሩት እዛ ወደ ሃል ገባም ምን ሆነ በግድግዳው ተቀላችሁ የድሮ ኩሬዎች እንደዚህ ልምጥምጥ ያለ በስሚንት እንትን አይደለም፣ ድንጋይ ነው። ድንጋይ ድንጋይ በድንጋይ ነው። በአንድ ድንጋይ እግሩ ረግጦ እዛ በቃ በግድግዳው ላይ እንትን ሆነ ማለት ነው። አሁን አላፍ መንገድ መጡ። ሰፈርተኞች ከአገር ወደ አገር የሚሄዱ ሲያልፉ ውሃ ለመቅዳት ብለው ሲመጡ በውሃው ይህን ህፃን አገኙ ማለት ነው። ከዛ በኋላ ምን አይነት ህፃን ነው? ቨሪ ቢዩቲፉል ሀንድሳም ነው። እንዴት የምስል ህፃን አገኘን ብሎ ወሰዱትና ሸጡት። አላህ ስብሓነ ወተዓላ ምን አለ? ወጃኡ አባሁም ዒሻአን የብኩን ያኒ ዩሱፍን አጥፍተው በውሃ ውስጥ ከተው በኩሬ ውስጥ ከተው ሲያበቁ መጥተው መዋሸት ደግሞ አራተኛ ውሸት ደግሞ ጀመሩ። አሁን ቃሉ ያ አባና አባታችን ያዕቆብ ነዓም ኢና ዘሀብና ነስተቢቅ እኛ የሩጫ ቅድድም እያደረግን ስንጫወት ወተረክና ዩሱፍ ዒንደ መታዒና እቃችን የተሰበሰበው እቃችን እዛ አስቀምጠ ነው ህፃኑ ስንሄድ ፈአከለሁ ዝእብ ጅብ መጣና በላው አሉት። ይህ ደግሞ ሰማይና መሬትን የሚያህል ውሸት ነው። ያልበላው በሉት፣ ጅብ በሉት ብለው አባቱን ነገሩ። አባቱ ምን ሊሰማው ነው? ወንድሞች በልጁ ያለው ፍቅር በልጁ ያለው መሐባ አቃጠለው። እንግዲህ አሁን ጅብ በላው። ናም ይህ ትልቅ ውሸትና ትልቅ ስህተት ነው። እኛ ስንጫወት ልጁ በዛ በእቃችን በተከመረበትና ልብሶቻችን ባለበት እዛ ውስጥ ስናስገባው ጅብ መጥቶ በላው። እሺ፣ ይህ ደግሞ ትልቅ ትንኩልና ነው። ላኪን አንድ ትልቅ ውሸት ደግሞ ዋሹ። አሁን ምን አደረጉ? የሰይድና ዩሱፍ ቀሚስ ሽርቱ ይዘው መጡ። ከዛ ደም እንትን አደረጉት ለሱ። ዝም ብሎ የፍየል ደም አምጥተው ልብሱን በደም አጨማልቆ የውልህ ይህ ልብሱ ነው፣ ግን ዩሱፍ ጅብ በላው ብለው ቀሚሱ በደም የተዘፈቀ የተጠለቀለቀ እንትን ይዘው መጡ ማለት ነው። የቁል ስብሓነ ተዓላ ወጃኡ አላ ቀሚስሂ ቢደሚን ከዚብ የእሱ ደም ሳይሆን የፍየል ደም ወይም ሌላ ደም አድርገው ውሸት የሆነው ደም ለጥፎ መጡ። ቃል ሰይድና ያዕቁብ ምን አላቸው? በል ሰወለት ለኩም አንፉስኩም አምራ። አይ ይህ እንኳን አይመስለኝም፣ ግን ሰውነታችሁ ትንኩልና አስባችኋል፣ መጥፎ ነገር አስባችኋል እንጂ። ላኪን ለእኔ ሰብር ይስጠኛ ላይ ፈሰብሩን ጀሚል ወላሁ ልሙስተዓን አላ ማ ተሲፉን ለምትሉት ነገር አላህ ይረዳኛል። እውነት ከሆነ ጅብ የበላው ምንም ለማለት አልችልም እኔ። ላኪን ትንኩልና ካሰባችሁ ደግሞ አላህ ከኔ ይሁን ብሎ ዝም አለ። ሀዚህ ልከዚበ ሳሊሳ ይቺ በዚህ ስድስተኛ እንትን ነች፣ ሳዲሰ ስድስተኛ ውሸት ነች ይቺ። ላኪን አረፈሁም ያዕቁብ፣ ያዕቁብ ግን ውሸታም መሆናቸውን በሌላ ቦታ አጥፍተው በሌላ ቦታ ጥለው አጥፍተው ነው የመጡ እንጂ ጅብ እንዳልበላው ቀጥታ አወቃቸው። በምን አወቃቸው ወንድሞች? ማን ይነግረኛል? በምን አወቃቸው? እስቲ የሚነግረኝ አለ? በማይክ አድርጎ የሚነግረኝ በምን አወቃቸው ውሸታሞች መሆናቸውን? እስቲ እጅ ያውጣ አንዱ ይንገረኝ። ኦኬ፣ እስሜ እስማኤል፣ ማይክ ፍሪ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ድምጼ ደረሰ? ሰይድና ያዕቁብ ጅቡ እንዳልበላው ያወቀበት ምክንያት ልብሱ አልተቦጫጨቀም ነበር። እንዲሁ በደም በሌላ ነገር ደም አጨማልቆ አመጡት እንጂ ልብሱ አልተቦጫጨቀም። ጅብ ይበላው ኖሮ ልብሱ ራሱ ይበጣጠስ ነበረ ማለት ነው። አላህ ያለም ማይክፍሪ። በጣም ጥሩ መልስ እስማኤል፣ ስጦታ ይገባህ ነበር ግን በእኔና ባንተ ያለ ርቀት 10,000 ኪሎ ሜትር እንዴት አድርገ ልስጥህ እንግዲህ እንጂ። እውነት በጣም ቆንጆ መልስ ነው። እንዴት መሰላችሁ? ቀሚሱ ይዘው መጡ፣ ልብሱ ምንም ነገር ሳይሆን ውሸት የውሸት ደም ለጣጠፉትና መጡ። ምን አለ ያዕቆብ መሰላችሁ? ሱብሃንአላህ። ምን አለ? ማ አምሃሩ ዝእብ አለ። ምን አይነት ዝእብ ሐሪፍ የሆነ ዝእብ ነው አለ። ብልሀኛና ትልቅትን የተማረ ጅብ ነው፣ ማህር ነው፣ ሐሪፍ ነው አለ። ያእኩሉ ኢብኒ ወለም ይመዝቅ ልባስ፣ የለበሰው ልብስ እንኳን አንዲት ሴንቲሜትር ልጅን በላ አለ። ይኸውላችሁ የእነዚህ ወጣቶች ሞኝነት፣ እንዴት የመሰለ ጅብ ነው የኔን ልጅ ሁሉ ስጋውም አጥንቱን ቁርጥምጥም አድርጎ ልብሱ አውጥቶ ነው የበላው? ሬ ይህም አይሆንም አለ እና አወቃቸው። ጠይብ አራተኛ ያኒ የሚቀጥለው ስድስተኛው አያ አሁን በኩሬው ላይ ሲጥሉት ሄዱ። ከዛ ሰፈርተኞች መጡና አገኙት። እዛ አግኝተው አውጥተው የግብጽ ትልቅ አሚ እንትኑ ንጉስ የነበረው አዚዝ ማስር ለሱ ሸጡለት ማለት ነው። ሲሸጡት በጥቂት ገንዘብ ነው የሸጡት። ወሸረውሁ አለ አላህ ቢሰመኒን በኽስን፣ በጣም ዝም ብሎ ውድቅ የሆነ ዋጋ ዩሱፍን ሸጡት። ደራሂመ ማዕዱዳ፣ 5 ብር 6 ብር ነው የሰጡት። እሺ ዩሱፍን የሚያህል እንደዚህ ሸጡ። ወካኑ ፊህ ሚነ ዛሂዲን፣ አስለን እነዛ ሰፈርተኞች ዩሱፍን ሲይዙ ህፃን ነው ቆንጆ ነው፣ ምን ሊያደርጉት ነው? በቃ መሸጥ ነው እንጂ ሊያሳድጉት አይችሉም። እነዚህ ተሳፋሪዎች ናቸው። መጡና ያኒ የግብፂው መሪ አዚዝ መስር ማለት ትልቁ ሚኒስተር ማለት ነው፣ ጠቅላይ ሚኒስተር የነበረው ለሱ ሸጡለት ማለት ነው። አሁን ሲሸጡለት በጣም በርካሽ ነገር ነው የሸጡለት። ዑለማዎቹ ምን አሉ እዚህ ላይ? ሀዛ ዩሱፍ ዩባዑ ቢደራሂም ማዕዱዳ፣ በጥቂት በጣት የማይቆጠሩ ብሮች ተሸጠ። ቢሰመኒን ረኺስ ወሁወ ነቢዩን ኢብን ነቢይ ኢብን ነቢይ ኢብን ነቢይ፣ ያኒ ሶስት ቅድመ አያቶቹ ነቢና ረሱል የሆኑ የነዚህ የሆነው ልጅ የተከበረው ነውም። ከነቢ በላይ ማዕርግ የለም በዚህ አዱንያ፣ ከንጉስ በላይ ነው ነቢ። የነቢና የነቢ ልጅ የሆነው በ10 ብር በ5 ብር ተሸጠ ይላሉ። ተማም ከማ ቃለ ሰለላሁ ዐለይሂ ወሰለም ምን ይሉት ነበር? ከሪም ኢብኒ ከሪም ኢብኒ ከሪም ኢብኒ ከሪም ዩሱፉ ኢብኒ ያዕቁብ ኢብኒ እስሐቅ ኢብኒ ኢብራሂም አሉ ነቢያችን ሰለላሁ ዐለይሂ ወሰለም። እና ከሪም ብለው እንትኑ ሰየሙት። እና ከዚህ ፋይዳ የምናገኘው ምንድን ነው ወንድሞች? ለይሰ ልኽዚ ፊ ዱንያ፣ በዱንያ አይደለም ውርደት የሚባለው። በዱንያ የሚከሰተው ውርደት ከተባለ ዩሱፍ ተዋርደዋል። የነቢ ልጅ እየሆነ በአምስት ብር መሸጡ ራሱ ውርደት ነው። ላኪን ውርደት የሚባለው በአዱንያ የለም አሉ። ለይሰ ልኽዝይ ፊ ዱንያ ኢነማ ልኽዝዩ ፊ ልአኺራ። ነዓም ኢዛ ከበከ አላሁ ቢወጅሂከ ፊ ናር ወፈضሐከ አማመ ልኸላኢቅ። ውርደት የሚባለው የውም ልቅያማ ሁሉ ሰው በተሰበሰበበት ጊዜ አንተ ወንጀለኛ ካፍር ሙሽሪክ ሙብተድዕ ምናምን መሆንክን ሲያጋልጽህና ከዛ በኋላ ደግሞ በፊትህን ይዞ ጀሀነም ውስጥ ሲከትህ ይህ ነው ውርደት የሚባለው እንጂ በአዱንያ ውርደት የሚባለው የለም አሉ። ምክንያቱም ውርደት ካለ ዩሱፍ ነው የተዋረደው። ግን ዩሱፍ አልተዋረደም፣ ነቢ ነው። ከዛ በኋላም ነቢ ሆነዋል፣ የነቢ ልጅ ነው። እንደዚህ ልክ እንደ እንትን ነው እኮ ነው ሰይድና ሰልማን አልፋሪሲ መዳኢን የሚባለው አገር ነበር። የሱ አሚር ሆኖ ከዑመር የሱ አሚር አድርጎ ላከው፣ አገረ ገዢ ማለት ነው። እና የመዳኢን የሚባለው ክፍለ ሀገር የሱ አገረ ገዢ ሆኖ ሰይድና ዑመር ወደዛ ላከው። እና ወደዚህ ከተማ ሲገባ ሰይድና ሰልማን በጣም ረዥም ሰው ስለነበሩ በአህያ ነው የገቡ። እዛ አህያ ልክ እንደ መጓጓዣ ማለት ነው። በአህያ ወጥተው ሲገቡ ከርዝመታቸው የተነሳ እግራቸው በመሬት እየተጎተተ ይሄድ ነበር። አሁን የመዳኢን ከተማ ሰዎች እየጠበቁት ነው፣ አሚራችን ሊመጣ ነው ብሎ። ከዛ በአህያ ሲመጣ እነዛ እስላሞች እዛ ያሉ ሰሃቢዎች በቃ ተዋረድን አሉ። እንዴት አሚራችን በአህያ ይመጣል ደግሞ እግሩ እየተጎተተ? ፈضحተና ያ ሰልማን አሉት። እንዴ አዋረድክ እንኳን ተሰልማን? ምን ነው አሳፈርከን እኮ እነዚህ ነሳራ እዚህ ያሉ የሁድ እዚህ ያሉ እኮ ሳቁብህ ምናምን አሉ። ሰይድና ሰልማን ምን አሉ? ሁህ አሉት። ليس الخزي في الدنيا አሉት። بالدنيا አይደለም ውርደት የሚባለው እፍረት የሚባለው انما الخزي هناك قالوا ውርደት ማለት በአኺራ ነው። نعم والله راقوته اوتته الله سبحانه وتعالى سيغرفه እንደገና በሂሳብ በሚዛን ሲያሳፍር እንደገና በጀሃነም ገብቶ አትወጣም ብሎ እዛ ሲጥል እዛ ነው ውርደት እንጂ በአዱንያ ውርደት የለም ብሎ መለሰ ሰይድና ሱሌማን። አሁን ደሞ ዩሱፍ በአስር ብር በአምስት ብር መሸጣቸው ምንም አልጎዳቸውም። ናም የሚቀጥለው አያ ስምንተኛ አያ ነው መሰለኝ። ሰይድና ዩሱፍ ተሽጦ ወደ አዚዝ መስር ገባ። ያኒ የግብጽ ቤተ መንግስት ጠቅላይ ሚኒስትር የተባለው ከንጉሱ በታች ያለው ትልቁ የግብጽ መሪ እዛ ውስጥ ገብቶ ዙለይኻ የምትባለው የዚህ የንጉስ ሚስት ነበረች። በጣም ቆንጆ ነበረች አሉ። ሁለተኛ ፈላጭ ቆራጭ የነበረችው በግቢውና በፓላሱ እሷ ነች። እና ግቢው አሉ ሰባት በር ነበረው። ትልቁ የመንግስት እንትን ነው፣ የመንግስት ግቢ ነው። ሰባት በር ነበሩት። ዩሱፍ በጣም በጣም ውበት የነበረው ሰው ነበር አሉ። ተማም ሴትዋ ወደደችው፣ ዩሱፍን ወደደች። በፍቅር ላይ ዝፍቅ ብላ በቃ አላስወጣ ማለ ፍቅሩ። ምን አደረገች? እንደምታፈቅረው ነገረችው ማለት ነው። በል አልጋውን አነጠፈች። ልክ ቁርአን የሚለው ነው የምነግራችሁ። እኔ አልጨምርም ከኔ። አልጋውን አነጠፈች፣ ጥሩ ልብስ ለበሰች፣ ሽቶ ምናምን አደረገች፣ ተዘጋጀችና ሀይ ተለክ አለችው። ዑለማዎች ከሊመት ሀይ ተለክ ማለት አሁን የተናገርኩት ነው። ሀይ ተለክ ማለት በሁሉ ነገር ተዘጋጅቻለሁ፣ ሰባት በሩም በሙሉ ዘግቻለሁ እንደማይከፈት፣ አልጋው ተነጥፈዋል፣ ሽቶም ተቀብተዋል፣ ምናምኑም ሁሉ ነገር አድርጌ ናስቲንተኛ አለችው። የቁል ስብሓን ተዓላ ወራወደትሁ። ራወደትሁ ማለት ማድር በእንትኑ በዘመናዊ አነጋገር ራወደትሁ ማለት ያኒ ለራስዋ ፈልጋ ምንድነው ቃል ፈልጉለት ጠበሰችው ነው መሰለኝ። ቅርታ አድርጉልኝና ጠበሰችው ነው የአራዳ የሱቅ ቃላት ነው። ይሄ ራወደትሁ ማለት በቃ ያባባለች ምንትን ያለች ከሷ ጋር ሊተኛ ፈለገች ማለት ነው። ወራወደትሁ ለቲ ሁወ ፊ በይቲሃ ያኒ በቤቷ ያለው ዩሱፍ ጋዘለችው፣ ሙጋዘላ ማለት ነው። ራወደትሁ ሙጋዘላ፣ ለመነችው ወይም እንትን አደረገችው። አን ነፍሲሂ ወገለቀት አልአብዋብ፣ ሰባት በሩ በደንብ አድርጋ ዘጋችው። አግለቀት አላለም አላህ፣ ገለቀት ማንም ሰው እንዳይከፍተው እንትን ዘጋችው። ወቃለት ሀይተለክ የውልህ ና ብላ ውስጥ መኝታ ቤት አስገባችሁ። ቃለ መዓዛ ላሂ እነሁ ረቢ። እዚህ ላይ ጃሂሉ ምን ይላል? ረቢ ማለት አላህ ይመስለዋል። ላ ረቢ ባለቤቴ፣ ያኒ የገዛኝ አዚዝ ማለት ነው፣ የእሷ ባል ማለት ነው። እና አዑዙ ቢላህ አዑዙ ቢላህ፣ እኔ ከባርነት አውጥቶ ገዝቶ በደንብ ያሳደገኝ ጥሩ ውለታ ከመመለስ አሁን ደሞ በሚስቱ ኺያን አላደርግ ነኝ? አላደርገውም አለ። አላደርገውም የኔ እሱ ውለታ እኮ አልከፈልኩትም እንኳን ያኒ ሱብሃንአላህ። እንዴት የኔ ጌታ የኔ ባለቤት የኔ እንትኑ አለቃ እንትን እንዴት እከደዋለሁ? እንዴት መዓዘ አላህ ይላል እሱ። እና ለምንድን ነው እንደዚህ የምትዩ ባልሽን ከተሽ እኔ ደግሞ ልታሳስችኝ ነው ኢነሁ ረቢ አህሰነ መስዋይ ጥሩ አርጎ ያሳደገኝ ጥሩ አርጎ ያዘኝ ያንከባከበ ያዘኝ ጌታ እሱን ልክደው ኢነሁ ላ ይፍሊሁ ዛሊሙን እና ይህን አይነት ዙልም ያደረገ እኮ አላህ እኮ ነጻ አይለቀውም ቂም በቀል ይወስዳል እንጂ ይቀጠዋል እንጂ ብሎ አዑዙ ቢላህ አላት ዑለማዎቹ ምን አሉ እዚህ ላይ እንዙር ኢላ ወፋ ዩሱፍ የዩሱፍ ውለታውን አለመርሳትና ጥሩ ነገር በጥሩ ነገር መመለስ ተመልከቱ ስራው አለ ኢነሁ ረቢ አህሰነ መስዋይ ላ ዩሪድ አን ይኹነ ዐዚዘ መስር ያሳደገው ያበላው ያጠጣው በቤቱ አስገብቶ በእምነት ያስቀመጠው ሊከዳው አልፈለገም وهو الذي احسن اليه وادخله في بيتي نا ازي لا ازي ايا تلقوا فائده من ناغنيو مندنو الغاو تنطفوال اسوام اند راقوتوا اند هونهش نچ كذا بحالا برون تزغا دومو ما نمسو يلم اسوا نو فلاج قراج زغز ازا بيت انا كله نغير تزغاجتو لكن انتصر على نفسه የሰውነቱን የነፍሱን ጦርነት አሸነፈ ዩሱፍ እንቢ አላት እኔ የኔ ጌታ እዚህ ላይ ጌታ ማለት አላህ ማለት አይደለም ረቢ የኔ ጌታ አልክድም ጥሩ ያደረገልኝ መጥፎ ልሰራው አልፈልግም አለ አሁን እስቲ ኮሜንት እንስጥና ከም ነራ ያ እኽዋ እናንተም ታውቃላችሁ እኛም እናውቃለን በአካባቢያችን ያለው ከም من يخون حليلة جاره يغربيت مست يكدا سنتنو وندموش غربيت يالي مستون بزينا يتغنانيات يغربيت ولتا يغربيت امنت يتأفى سنتنو بزنو اشي وكم ارتكب جريمة في حليلة اخيه يوندمو مست بمطفونا غير يدفر سنتنو سنتنو وندموش والله قطر صفر يلاچو نعم ويقول النبي صلى الله عليه وسلم نبياچن منالو لان يزني رجل بعشر نسوة عند سو بأسر مست زينا بيادرج يشالالالو اهون من ان يزني بحليله تجاره يغوربيتو مست بزينا كم دفرات 10 سيتوچ زينا بيادرج يشالالالو نبياچن مكنياتوم غوربيت لبون اودقو እሞና አትግንቶ ጎረቤቴ ጥሩ ነው ሙስሊም ነው ወንድሜ ነው ብሎ ጀርባውን ሰጥቶ ሲሄድ በስተጀርባው አንተ ሚስቱን መድፈር ትልቅ ወንጀል ነው ዩሱፍ ያሳደገው ውለታ ያደረገለት ሰው እንዲከዳው አልፈለገም هذا الجار امنه ويرعى حقه الجار يخونه اعوذ بالله እንደዚህ አሉ ነቢያችን ስለዚህ ዩሱፍ የዩሱፍን ንጽህና ተመልከቱ አሁን ትልቅ ጦርነት ገብቶ አሸንፎ መጥቶ አንልም ከጦርነቱ በላይ የነፍሱን ስሜት አሸነፈና ጎበዝ በጣም ትልቅ ሰው ነው ይባላል እኛ ግን ስንት ቀን ነው ምንሳሳተው ወላሂ የወንድሙ የአጎቱ ሚስት የወንድሙ ሚስት የጎረቤቱ ሚስት ያጨማለቀ ስንት ሰው አለ እሺ ወደ ዘጠነኛው አያን ሂድ አሁን ልጅቷ ይቺ ዙለይኻ የምትባለው ለራስዋ ፈልጋ ለብልግና ፈልጋው እንቢ ሲል እንግዲህ በኃይል ጎታ አልጋው ላይ ስትጥለው ገፈተራትና ሸሸ ሸሽቶ ሲሄድ በሩን ሲከፍት እንደ እድል ሆኖ በሩ ከፈት ሲያረገው ማን አገኘ ባልዋን አገኘ አሁን እሷ በስተጀርባ ስትይዘው ስትጎተው እሱ ደግሞ ሲሄድ እንግዲህ ባልዋስ ደነገጠ ምን ነው እሱ ይሮጣል እሷ ትሮጣለች ተያይዘው አላገኛቸውም ግን ምንድነው ይሄ ነገር ብሎ በጣም ደነገጠ ሰውየው لكن አሁን ልታውቁት ነው ባልዋ كان عدم الغيرة يعني ምንም غيرة አልነበረውም ቅናት የሚባል በሚስቱ ምንም ደዩት ነበር ታቃላችሁ ደዩት ያኒ በሚስቱ ቅናት የሌለው ሰው ነበር ተመልከቱ ምን ተገኘ واستبق الباب ولتم يوسف نا يا ميس السواس بستجربة وستهد السوك السواس شش ببرو تغنانيو كبالوا وقدت قميصه من دبر بستجربة قميصو قددتشبت وألف يا سيدها لدى الباب زيلا سيدها مالت زوجها مالت نو بالوا ببرو لاي اغنيتشو قالت تملكتو انقدي لا حول ولا قوة السوا يبدلتشو وانجرنيا السوا نج اهون اندتوان الجلت يوسف اندبدلات يوسف لدفرات اندفلقي ادرقا اسكمت اتشونا قرو انقدي منالج قالت يني بال يني حبيبي يني سيد علتشو نعم ما جزاء من اراد باهلك سوءا مستهن لمدفر يمكر سو من قطعتي قبوال إلا أن يسجن متاسرا لبت إسر بيت مقبات أو عذاب أليم ويمقرف لبت نجي مستهن يدفري إن ديت زنبلتاي والله لتش السوانا يبدلتشو اليوم السوطة مانيا ويسوف لكن من يدرقن به إن دزي حالتش لكن السو راسون دفاعي درقي كبرون ودك لكبرو مكلاك عندي كلاك البلو هي را ودتني عن نفسي اني ادل لهم يا عزيز مصر جيتاي اني ادل لهم اسوانك القان طفى يقول له يلبسچو لبس سس لبس لبسا نا نالني ودجي فكري يالچن اسوانك عليه انغدي ماني مسكرلت سويو كميستو غا طغا بلو السن مقلامتنا السن لمقطعت سياسب الله تلقنا ونا عند حصان عند ور يهدت ور حصان نبر يهتوا لجنو لزليقه يهتوا يهتوا لجنو ازاي ياندور اهون يتولدنو انطقه الله الله تناجر له ونا تناجر سويو من علي ان كان قميصه قد من قبول فصدقت وهو من الكاذبين يا عزيز مصر يا ملك نعم استيك أميسون إيو بستجربة كتكأددة ونتوانو مكنياتهم السو لياك فاتسيل لدفراتسيل السو أدمو هيد بلا ستقفترو كأميسو بست يعني بفيتو تكأددة مارتنو ألو وإن كان قميسو قد من دبر كأميسو بستجربة كتكأددة جن السو الفلقن بلو سيشش السوا بس تجربه هو ست سبو بس تجربه تكأدوال النال اللي جمنا لي يا عزيز مصر استي قميسون إيارو قميسو بس تجربه كتكأدده السوانك بدلنيا بس فيت كتكأدده مو السنو بتقام مطفوه هنو سو بلو سينقر عزيز مصر قميسون سياي بس تجربه تكأدوال لكن بمجم مرا درجة بزيها أنكم تنش يعني من عليك سوا ما جزاء من أراد بأهلك سوءا يه من عروت بوهتان يبالالي وانجل بيشاد اللم كوانجل بلاينو بوهتان مدنو بوهتان يليلي من ناقر نج ورق أث بسطئه يليلي تان بباله يالتسعفه بيانا بسو من تلو الله شو النموش ابدنو يهيش دمو يليلي السوا درقات شو وانجل السو يلا درقو يسو بلا اسكمت اتشو بوهتان ابالال طيب ومعناه تلصق جريمة بانسان بريء ليس له علاقة بها لم بابو انيس برابعة بحر الاسلام عندزي بفيتي اللهم بتام قربي هون سو بس برنسو انتن لستاتشو لمثالي حانوتا اهون بساعتاتشن 9 10 to 10 الله هون علم بنيا لك 10 ساعات 10 قداي الله بنيا بزيج حانوتا يتالج حانوتا ونموش كنيا قاد لم يالجو كنيا قا بلاينا اللج يتناقر انتن يالجو نداوم كفلقاتشو السوابر لجبت كتما طيقنا بسلك حانوتا يتالج بلو ابيت واكوش بلالي شاهون عندو بطانا منالي لك بزيه دقيقة السر قداي سيهون حانوتا بنيويورك كتما هدا اگر اگجيون يگدلچ اسوانچ بيل كنيگا هون وندموچ حانوتا كنيگا نو يارلچو حانوتا بيتوا قچ بلا هون گورو بيتوا بتيق علچ يلحال اندو متانا بزي دقيقه عليه واشنگتن دي سي هدا የዋሽንግተን ዲሲ አገረ ገዢ በቦምባ አርጋ የፈነጀረችውና የገደለችው እኮ ሐኑታ ነው ቢል ምንድነው ይሄ ነገር ሁለት ሐኑታ አሉ እንዴ ወይም ሁለት ከፈላለች ግማሽዋዚ ግማሽዋዛ ይሄ ምን ይባላል ቦህታን ቦህታን ማለት የለለ ጠቅሰህ መዋሸት ከውሸት በላይ ማለት ነው እና የንጉሱ ሚስት ያደረገችው ከውሸት በላይ ነው لكن تملكته قال بعض العلماء زليخة كانت تحب يوسف حب لا مثيل له زليخة يوسف يودرته ودر لله فكرنا يا زال وذلك لما قالت لزوجها أن يوسف أراد بأهلك سوءا والزنا عندي يا يني بالا لتشو لنقصو በቤተሰብህ ዚና የፈለገና መድፈር የፈለገ ምንድነው መታረገው ብላ ስትጠይቀው ፍርዱ ከማን ነው ምንጠብቀው እንድሞች ስትመልሱ ከሱ ነው ከሷ እሷ ከሳሽ ነች አሁን የኔ ባል ነዓም ይሱፍ በእምነት የተውከው እዚ እኔን ለመድፈር የሞከረ ሰው ነውና ቀጣው አለች አሁን ፍርዱ የሚሰጥ ማን ነው እንድሞች እሱ ነው እሷ ነው كسو نو فريم مطبقو لكن قدما مكنياتهم بشقو تنادو انداي گدلو ويم گدلوت بلو اندياز لمموت الفلگچم سوا فقروا لمموت الفلگچم يوسف اندي موت اتفلگم تفقروا الچ من الچ قالت سبحان الله ان يسجن او عذاب اليم راسوا فرد ستچ يسويو ለጊዜው መታሰር አለበት እስር ቤት መግባት ወይም ደግሞ አዛብ ማለት እዚህ ላይ ጀሃነም ምናምን አይደለም መገረፍ አለበት አለች ከተገረፈ ተገርፎ ይወጣል እስር ቤት ከገባስ እስር ቤት ገብቶ ይወጣል እሷ የምትፈልገው ህይወቱን እንዲያጣ አልፈለገችም ለዩሱፍ ምክንያቱም ታፈቅረዋለች قال بعض العلماء زليخا كانت تحب يوسف حبا لا مثيل له وذلك لما قالت لزوجها أن يوسف أراد بأهلك سوءا نعم والزنا لكن حكمت قبل أن يحكم زوجها بالوا فردك مستت السواء أسكد ما فردستك من هلج والرجل يعني ما تسرع اللبت بتشالج لكن بالوا غيرال نبرتشو بالوا غيرال نبرهو أهون هتسألو كتناقربو هلا يوسف يوسف شميسياي بستجربه توقدايهنا اسوا راسوا زليخه مطفو انداسبج يوسف نصانا يعني نصوح مهونن اوقه ترغاغته اهون اسو اهون انت بحر الاسلام ولا ابو انيس اسميش ان انت بتهونو مستح كليلا صوتنيتا ويم لتتنيا بلا كدرسكبات كذا بهالا ማስረጃው በደንብ ከተረጋገጠ እሷ ብልግና ለመስራት ተዘጋጅታ እንደነበረች ካወቅ ምን ታረጋታለህ ሁላችንና ቃልን ወንድ ይበሽቃል ይናደዳል ممكن ይገድላል ممكن ከቤት ያባራታል አይደለም ይሄ ሰውየው ግን غيره ስላል ነበረው تاكد በጣም ተረጋግጧል እሷ ዚና ለማድረግ እንደመኮረች لكن ምን አለሱ سبحان الله العظيم استغفري لذنبك يوسف الو نعم يوسف اعرف يهن نجر يتكسته اتاو طبن ولا وجه اندزي تكسته بلا اندا تاوطا انشي دومو وانجلني على شيلنا استغفار ادرغي على لا اله الا الله ما جزاء من اراد باهلك سوءا الا ان يسجن او عذاب اليم يعني اما السجن او شويه جلدات ما في مشكله تريد ان يعيش وتستمتع بيوسف بيوسف اند تدست انداي موت فلغا اندزي ستل بالوا غن منالات باكش هجنا استغفار ارجيالات بيوسف دمو باكس سترن يعني التقال لسان قالوا من قالوا يوسف أعرض عن هذا واستغفر لذنبك إنك كنت من الخاطئين ستتني يعني شان شالت. طيب الله سبحانه وتعالى بزيه من عليه قال هي راودتني سوانتش لني بمطفونا قر مدفر يفلقتشو راودتني عن نفسي وشهد شاهد من أهلها تملكت من أهلها يأهتوا لجنبر حسانو زا نياو نياو يميل يأندور حسانو نامن عليه إن كان قميصه قد من قبول فصدقت وهو من الكاذبين وإن كان قميصه من قد من دبر فكذبت وهو من الصادقين فلما رأى قميصه من الذي رأى نقص فلما رأى قميصه ينتنو الشميز يوسف الشميز قد من دبر بس جرباتك الدوسياي قال إنه من كيدكن إن أنت سيتوش إن أنت متدرقت بتقام كيدنو بلاءنو تنكلنانو إن كيدكن عظيم إن أنت تنكلناكو بتقام تلكنو مدفنو عليه كذا قلت من عليه يوسف قالوا نعم قرآن يقرهنو واندموش يوسف أعرض عن هذا سترن باك إزيه التوتو واستغفري لذنبك إنك كنت من الخاطئين. قال العلماء يوسف دافع عن نفسه يوسف لكبر تكلاكلي ثم ظهرت آية من آيات الله كذا يا الله أنت أمر بك بلو متى أو معجزة يوسف ويندمو ليوسف يهونو ممي هونو معجزة متى من دنو نطق الوليد الوليد يعني هتس أنا وهون يتولدو تناقري فثبت العزيز فثبت لعزيز مصر أن التي راودت هي زليخة أهم متوبة متترقاقت زليخة ونجلن يمهونوان لكن قال بعض العلماء عزيز مصر لم يكن له غيرة بمستو ينبر وكانت بتعمدك كان ما نبر كان عديم الغيرة أو خوافا من زوجتي ويم غيرة لنبرهم ويم كمستو يمي فراسو نبر وذلك لما ثبت له لما ثبت له بجريمته وخيانتها قال يوسف استرنا وأنت قد أخطأت مالت كبال يما يتبك أو نقر نبر لكن دزي عليه قالوا الشي أسرع عندنا آية فلما رأينه أهون انقديه يوسف ودبوته هيده سوام ودبوته هيده ملك عفوالات هيده شنا የሚገርማችሁ ነገር ፈርታ አደብ አርጋ በቤቷ ማረፍ ነበረባት ላ እንደገና ወሬውን ወደ ውጭ ወጣ ሰራተኞች አሉ ምን አሉ ያኒ የሚደበቅ ነገር ምንድነው አማርኛ የሚሉት ግመል ሰርቆ አጎንብሶ ይላሉ እንዴት አንድ ሰው ግመል ይሰርቀና በቃ ጨምዱቆ ጨማላልቆ እንደዚህ አጎንብሶ ሊወስዳት ይፈልጋል ግመል ኮነች ወንድም بيتين يمتحل قمل سرقه دمو اللي تدبك انده زينو زينا يمياهل نقر لما الدرق يتزقاج جش سيت انده تايوت امو دوتش ودوتش وطانا يمينيستروتش ومستوتش بمولو سمو يهن نقر سي سمو منالو اي ينقوسو مستوكو بالقال لتش يوسوفن يسوا باريا يسوا اقلقاي افكرال لتش بلو بهاميتا سيانا سوات السوا الزهلاي ان بك الله موسى تفلقالك من عليك فلنا سبسبتشاتو 40 نبروالو 40 سيتوچ يمينستروچ ميستوچ ناتشو انزي عندان دنمو يمينستروچ لجوچ نبرو سيت لجوچ انا يمينستروچ ميستوچ 40 سبسبتشاتو سبسبا ببيت من ادرگهچ بيي عينتو مگبا متاچ بلو تطو كذا وهلا كمگب بهالا ترونغونا تفاحنا برتقالا متاج قربتنا ليان داندو سيت عند سهن فروتانا فروت عند بلاوا ستاج فروتون يقرطن ديبالو اهون لك سوان متازو انجدي اهون بلتنال تتنال اهون فروتان ستاجونا بلا سراتنيا متو فروتا ويمدمو انزي فرافري بمولو بسهن ارغو ستاجو لسيتوچو جنا جمرو ساتل سوا جمرو ستل من هذا الرجل ليوسف نقرأ وقية يعني فواكه ومفرطون لما قرأت سي جمرو قبالتشو سيدنا يوسف ታዛጅ ነው ግባ ስትለው ገባ ማን ያየዋል እነዚህ 40 ሴቶች ያዩታል ሲያዩት አላሁ አክበር በሙሉ እኮ ነው በሙሉ ወደፊቱ ያዩ በቢላዋ አርጎው ጣቶቻቸውን ቆረጡ በምንም ተአምር ወንድሞች አንድ ሴት ብትወድም ብታፈቅርም ብታወድም ብታፈቅርም እጅዋስ ሳይታወቃት እስከምትቆርጥ ወያለሽ ወንድ እስትንገሩኝ ሴቶች የፈለገውን ነገር ብትወጂ ብታፈቅሪ እሱን ያያየሽ እሺ አንድ ጊዜ ምንክን በቢላዋ ተክ ተረግና ደም ሲወጣ ትላለች ላ ቆራረጡት እኮ እጃቸው አላህ ሱብሃነ ተዓላ በቁርአን وقطعنا على لمالو قطعنا مالت اجاچون قرطو مالت نو لا وقطعنا نو يالو قرطرط ادرغوت اجاچو سبحان الله من اينت نبر يوسف قال سبحانه وتعالى فلما راينه اكبرنه وقطعنا ايديهن وقلنا حاشا لله ما هذا بشرا ان هذا الا ملك كريم كزي يوسدوت 3 فائده وسد علماءچو በመጀመሪያ አሉ ሴት ከወደደች ሙሲባ ነው አሉ። ሴት ከወደደች በምንም አይነት ተአምር የወደደችውን ሰው ለማግኘት ሞክራለች አሉ። ሁለተኛ ምን አይነት መልክ እንደነበረው ዩሱፍ ይገርማል አሉ። የሴቶች ልጅስ ከሚያስቆረጥ መልኩ በጣም እንትን ነበር ወነታቸው ነው። ምን አሉ አንዳንድ ዑለማዎቹ መጀመሪያ ነቢያችን ምናሉ ለቀድ ኡቲየ ዩሱፍ ሸጥረ ጀማል አሉ። በአለም ያለ ውበት ጀማል ቢሰበሰብ ግማሹ የአለም ውበት ለዩሱፍ ተሰጥቶ ነበር። የዩሱፍ መልክ እኮ ካነ አያ ሚን አያቲላህ እና አክበርነሁ አንዳንድ ዑለማዎቹ አክበርነሁ ምናሉ በልባቸው ቁጭ አለና አንዳንድ ሴቶች አለወቅቱ ሐይዳቸው የወር አበባቸው መጣሉ በድንጋጤ አላሁ አክበር ምን አይነት ነው መልክ ያነበረው የወር አበባው ገና ቀኑ ሳይደርስ መጣባት እንግዲህ አንዳንድ ሴቶች ምክንያቱም እንደዚህ በቃ መልኩን ሲያዩ ከአለም ወጡ ከስሜታቸው ወጡ ከመቆጣጠር ወጡ فلما رأينه أكبرنه وقطعنا أيديهن وقلنا ከዛ ሶስተኛ ጥቅም ምን አሉ ከሰው መሆኑን ካዱ ከሰው ዓለም አወጡት ይሰው አይደለም አሉ። وقلنا حاشا لله ما هذا بشر ይሰው አይደለም አሉ ان هذا الا ملك كريم يا الله ستتودكو كفر درس ነው የምትدرسው እኔ እንጃ والله እንደዚህ ከሆነ ሙሲባ ነው እስትንመከረው ወንድሞች እስቲ አንዳንድ እንዲወዱ እናድርግ እስቲ በፍቅር እንጣላቸው እስቲ አንዳንድ ሴቶች ምን እንደሚያደርጉ እና ሱብሃንአላህ እጃቸው ቆርጦ እንዲያውም ይህ ሰው አይደለም ይህ በኒ አደም አይደለም ይህ መላእካ ነው አሉ። ان هذا الا ملك كريم اكبرنه يعني عظم في قلوبهن والدليل على ذلك انهن قطعن ايديهن بدون شعور ثم نسبنه الى عالم الملائكه ይህ መላእካ ነው እንጂ ሰው አይደለም አሉ። والحب الذي يقطع يدك لحب جنوني اجه طاطوچን የሚቆርጥ ፍቅር እብድነት ነው እንጂ ፍቅር አይደለም አሉ። كان من قالوا يوسف عليه يوسف الله سيፈጥረው እኮ ነው يوسف በዛ ጊዜ የ35 ምናምን እድሜ ነበረው ምን ላ ህፃን ነው ረሱል ነቢ ሲሆን ነው 40 አመት የነበረው እዛ ጊዜ ወጣት ነው እንት ነው ምን አሉ እንደዚህ በቃ ቤት ሲገባ አሉ በቤት ገብቶ ሲወጣ ከፊቱ የተነሳ ከፊቱ የሚመነጭ እንት ነበር ኑሩ ከፊቱ ወጥቶ በግድግዳ ላይው ሲገጭ በሩ እንት ነው ያበራ ነበር አሉ። እንግዲህ ሴቶቹ ወነታቸው ነው ከፊቱ የሚወጣው ኑር ነበር ከመልኩ ከውበቱ የተነሳ ኑሩ እንትኑን ግድግዳውን ይመታ ነበር አሉ። እዚ ላይ ኑር ማለት የብርሃን ላምብ ምናምን እንዳይመስላችሁ ውበት ነው ውበት ከውበቱ ምክንያቱም የዱንያ ውበት ግማሹ ለዩሱፍ ነው የተሰጠው። ካነ ኑር የሽዑ ሚን ወጅሂ ዩሱፍ ኢለ አልጂዳር በጣም የሚገርም እንትን ነበርና አሳበዳቸው። ከዛ ምን አለች እሷ ذلك الذي لمتنني فيه ولقد راودته عن نفسه فاستعصم انت لني بهاميتا يا نغسو سيتكو كاغلغايوا فقر يا ذات بلاچو يمتامون يولاچو اني انكون كني انت باند غزي نو اند غزي ايتاچو اجاچون قراطاچو عليك اني غن 24 ساعات كني 24 ساعات ملكون وبتون غبزناون يايهو من فكر يمايزن دمو انديوم ابد مهون نبربني عليك انت within 1 minute بس عند دقيقه ነው ያዩት እጃችን ቆረጣችሁ አለች ስለዚህ ذلك الذي لمتنني فيه ولقد راودته عن نفسي بقى ነገረች አው እኔ ነው የፈቀርኩት እኔ ነው ባክህ ናስቲ እንገናኝ ያልኩት እኔ ነኝ በጣም በጣም በጉልበቱ ወድቄ ባክህ ወደደኝ ያልኩት እኔ ነኝ አለች سبحان الله العظيم اهون بمጨረሻ زليخة من فردا امتاج اسر بيت اندي قبا خلاص بالوا دمو السوايا لتشونه ميسماو اسر بيت اسقبوت سبات امت اسر بيت قوية مالتنو قن اسر بيت كما قباتوا في الدعاء درقه الله تقبل الله دعاء من دنو قال ربي السجن احب الي مما يدعونني نزي من استروش سيتوش الشبيه كان دواغا طغابيه زينانا فقر كمادرج اسر بيت مرط اللهنا جيتاي كزي هاغلاغلن اسر بيت بغبام قد يلني مالك وهذا من العلماء شو وهذا التصرف وهذه الشجاعه يهن غبزنا يهن دفرت لا يفعلها الا مثل يوسف عند يوسف يهونه قال هونه ما ننسى اي تشلو مي نجر انا وانت شوف تشالو بل نحن نقول هني بون ويم انت بتون يا ابن الحلال يا نغوس ميست دمو تفلغحلج مندنو كمتتاسر اسر بيت كمتغبا يا نجر كمكسر انت النجر فصمو ونا توبات لاله نو من بابال انيا ادلم دي كيف تفوت هذه الفرصه ين اد دي تسالفاله انتي يا نغوس ليج يا مينستروچ ميستوچ فلغو غنزبوم منامنوم فيتوم منامنوم كله ياغني يهن اندت تطفاله انيا بنهون دزيل نبر تمام لكن يوسف من عليه انه ربي احسن مثواي يا جيتاين ولتا على طفام بلو انبي عليه اشي اهون ميقتلوا ان هيدنا اهون نغوسو ونو تلقو نغوس معناتنو يا زليخا ميست بال سايحون تلقو نغوس مناله تنيتو حلمايه بحلمو انغدي يي بتام بدم بتكتاتلوني اسفلاغينا امبورطانت يونو نطبي هنو نغوسو بحلم عند نغرايه منايه سبات لاموچ سبات لام يعني بري سبات بريوچ يوفروا بريوچ سبات دومو يكسو بريوچ ايه اندغنا سبات يسندي انتن گومبو نو متلو يعني سندي سيبقلنا ارنگوادي هونو بقى سيقوم اندزي سومبول يبالال زللا زللا اشي زللا نبل انا سومبول يبالال ይህ ሱምቡል ሰባት ሱምቡል አየ ሰባት ዘለላ ግሪን ሆኖ አየ ሰባት ደሞ ድርቅ ያሉ ደሞ ዘለላ አየ እሺ መልኩ አሁን ንጉሱ ምን አየ አራት ነገር ነው ያየው በሬዎች በጣም የከሱ በሬዎች በጣም የወፈሩ ዘለላ በጣም የተወለገ ዘለላ በጣም ግሪን ሆነ አሁን ባካቹ አለ ወዘራዎቹና ሳህራዎቹ መናምኖቹ አማካሪዎቹ ሰብስቦ ይሄን ህልም ስላየሁ መፍቴው ነገሩኝ አለ በሙሉ አንችልም አሉት ተማም ኛ አንችልም የነገር በጣም ጠንካራ ህልም ነው አንችለው ማሉ طيب ማን እንግዲህ ይፍታው ይሄ ህልም መፍቴም ያገኘለት ማን ነው عند نبر كيوسف قاتاسرو ينبرو يعني ከአንድ አመት በኋላ እንደዚህ ወጣና ዩሱፍ በጣም በጣም ጥሩ ሰው መሆኑን ስላወቀ እሱ ነው ይህን ህልም የሚፈታ ብሎ ከንጉሱ ፍቃድ ወስዶ ሄደና በእስር ቤት ሄዶ ነገረው። እንደዚህ መሊኩ እንደዚህ ህልም ስላየ ምንድነው የምትፈስረው ብሎ ነገረው። ዩሱፍ እንግዲህ የህልሙን ተፍሲር ሰጠ። ተመልከቱ እንግዲህ ተፍሲሩ قال اما البقرات عليه እነዛ የወፈሩ በቀሮች በሬዎች እነዛ የከሱ በሬዎች ይበሏቸዋል። ልድገመው እነዛ የከሱ በሬዎች አሉ አይደለም? ማንን ይበላል? እነዛ የወፈሩ በሬዎችን ይበላሉ ይበሏቸዋል። يعني ለምሳሌ አንድ የከሳ ጅብ አለ፣ በጣም በራብ የከሳ። አሁን የወፈረ ጅብ ሲመጣ ይህ የከሳው ጅብ የወፈረውን ጅብ ይበላዋል። እና ዩሱፍ ምን ብሎ ፈሰረ? እነዚህ የከሱ በጣም አጥንት የቀሩ ጅቦ እንትኑ በሬዎች ለነዛ የወፈሩ ሰባት ይበላቸዋል አለ። እንደገና ደግሞ ይህን ነገር ብሎ ምን አለ? ወአመ ልበቀራት ልዒጃፍ ወሱንቡላት ልያቢሳት فسبع ان من دنو يترجمو باغراچو سبت امت درق يهونال سبت امت دومو لملم يهونال مجمرا سبت امت اغريتون جرين تهونالچ اهلي بقلال سنديه نو طيف نو من نو بالش باشلا نو منامنو و ጸጋው ዘበን እንትኑ ዝናቢ ወርዳል መሬት ታበቅላለች ግሪን በግሪን ሆናል። ሰባት አመት እንደዚህ ሊሆን ነው። ቀጥሎ ግን ሰባት አመት ዝናብ የሚባል የለም፣ ድርቅ ያለ መሬት ይሆናል። ጠብ ምን እናረግ? ዩሱፍ ምን አለ? በነዛ ሰባት አመት ግሪን ሆነው ብዙ እህል የታፈሰበትና ብዙ ፍራፍሬ የገባበት ሰባት አመት አስቀምጡት አለ። እህሉ በሙሉ አትብሉት፣ ምክንያቱም ቀጥሎ ሰባት አመት የራብ ጊዜ ስለሚመጣ ለነዛ አመታት እንዲሆንላችሁ ይላል። እና ተመልከቱ እንግዲህ አያው ምን ይላል። وقال الملك اني ارى سبع بقرات سمان ياكلهن سبع عجاف وسبع سنبلات خضر واخر يابسات يا ايها الملأ افتوني في رؤياي ان كنتم للرؤيا عالمين عليه. اهون سيدنا يوسف يهن نجر سيفسر يوسف يهن نجر سيفسر سبات امت اهل سلم تاسغبو لسبات امت اندي هون الله شو كنتنو قطوت عليه. لمثالي 10000 كنتال ስንዴ ከገባ በዚህ አመት ምን ታረጋለህ? ያኒ 2000 ኩንታል ትበላና 8000 ያስቀምጣው። እንዲያውም ከንትኑ ከጉንበው ከዘለላው አታውጣው፣ እንዳለ አጭደህ በአንድ ቦታ አስቀምጠው። ምክንያቱም አጭደህ በሬ አምጥተህ ከረገጥከው እህል ከሆነ ይበላሻል። እንዳይበላሽ እንዳለ በጉንበው ወይም ደግሞ በዘለላው አስቀምጠው አለ ዩሱፍ። አስቀምጦታል። ምክንያቱም ለሚመጣው ሰባት አመት ችግርና ራብ የሚሆንበት ከሱ ያወጣችሁ ትበላላችሁ አላችሁ። እና يقول سبحانه وتعالى ما يقول ما قدمتم لهن يعني يؤكل فيهن كل ما اعددتم وادخرتم لهن من الطعام. ስለዚህ ቀሳው ገብታችሁ አለ ወንድሞች ሰባት አመት ጸጋ ስለሚመጣና እህል ስለሚበዛ አስቀምጡት፣ ትንሽ በልታችሁ አስቀምጡት። ለዛ ለሰባት አመት ድርቅ የሆነውና ራብ የሚሆነው ሊሆንላችሁ ብሎ ህልሙን በዚህ አይነት ፈታው። هنا نقف وقفة يا اخوة زي لايك እናንተ እንቆማለን። ከዚህ ትልቅ ትምህርት ነው የምንወስደው ወንድሞች፣ በጣም ትልቅ። ذلك ليس من العيب ان يدخر الانسان من ماله ليوم الاسود. عند سو اهون طرو سرا باللبت غزي يعني طرو مچوت يهونو نورو باللبت غزي ለብላክ ዴይ ብሎ ገንዘብ ካስቀመጠ ዲፖዚት ካደረገ ነውር ነው ወይ? የነውም ጠይቃቸው ወንድሞች። አሁን አንድ ሰው 8000 7000 ደሞዝ አለው። የቤት ክራይ መንግስት ነው የምትከፍልለት። የቀለብ ከአንድ ሺህ በላይ አያጠፋም። አሁን ገንዘብ አለው አይደለም? አሁን በገንዘቡ ከመጫወት ትንሽ ለህይወቱ ማሰሪያ ምናምን አድርጎ 3/4 of ገንዘቡ ቢያስቀምጠው ዲፖዚት ቢያደርገውና ለመጥፎ ቀን ብሎ ማስቀመጥ ስስታምነት ነው ወይ? ነውር ነው ወይ? ጥያቄ ለእናንተ ነው ወንድሞች። በል ተገቢ ነው እንጂ ተገቢ ነው በገንዘብ መጫወት ኤክስትራቫጋንት ሆኖ በጣም በጣም እንትን ማድረግ እንዲያውም የሸይጣን ስራ ነው። ከመሆኑ በላይ ደግሞ አንተ ምናል አረቦች ይመስሉ ደዋመል ሐል ሚነል ሙሐል ይላሉ። የቺ አዱንያ ቀጥታ ብላ በአንድ አይነት ሁኔታ ልትሄድ ዘበት ነው አሉ። ዛሬ በሽታ ነገ ጤና፣ ዛሬ ሀብት ነገ ድህነት፣ ዛሬ ሳቅ ነገ ልቅሶ፣ ዛሬ ደህና ነገ ደህና ያልሆነ ነገር። እንደዚህ ነው አዱንያ የተዝበራረቀች ነው የምትሄደው። ስለዚህ ከጥሩ ጊዜ ለመጥፎ ጊዜ ማስቀመጥ በጣም ብሪሊያንት የሆነ ሰው ነው የሚሰራው እንጂ ሞኝነትም በኺል የሚባለው ወይም ደግሞ ስስታምነት አይደለም። وليس كما يقولون بعض الناس عندنا سوش من قالوا يا رجال الى لو انت سو زين بلا بلا تطا تزنانابت يا اخي يا نجا الله قال الى لو يه ونته نو لنغراچو ستيوبيد يونو سو نو ميلو اندزي طرو سو ايلو مين اندزي بلا باك انه 10 شي دومو بور بلا تطا تزنانا باريس هيد لندن هيد اغبا فتا غوادنيا ياز مكينا قير بلا تطا مندنو يا نجا دومو ማለት እንደዚህ ቢሆንማ ዩሱፍ እንደዚህ ብሎ አይፈስረውም ነበር። በጥሩ ጊዜ የተሰጠው ጸጋ ለመጥፎ ጊዜ አስቀምጠው የሚለው ወንድሞች፣ እኔ በሪያድ ከተማ አንድ ቤተሰብ የሚያቃቸዋሉ። ሁለት ናቸው፣ ትንሽ ዝምድና አላቸው፣ ግን የአንድ ከተማ ተወላጆች ናቸው። በአገራችን እንደ ጓደኛሞች ናቸው። አንዱ ደሞዛቸው አንድ ነው። ከአምስት ሺህ ስድስት ሺህ ደሞዝ አላቸው ሁለቱም። አሁን አንደኛው ኤክስትራ በቃ ምን ልበላችሁ፣ በቃ ቤቱ በየአይነቱ ምግብ ነው፣ በየአይነቱ ልብስ ነው፣ የሚያስፈልግ የማያስፈልግ ነው በቤቱ የሚገኘው። ከደሞዙ አንድ ወር እንኳን ሳይጨርስ በእዳ ነው የሚገባው። ተማም አንዳንድ ጊዜ እንዴ ምን እላለሁ እኔ ቤቱ ሲሄድ ወይም በውጭ ስታየው የሰው የገንዘቡ ዘርቶ ነው የሚያበቅለው ወይስ ምንድነው? ግራ ይገባሃል። ከገንዘቡ በላይ ነው የሚኖረው ሰውየው። ኢለል አማም ወደፊት ነው እንጂ አያቅም። ليس هذه المشكله فقط ይህ ደግሞ ችግሩ እዚህ አይደለም ያለው የሱ ችግር የሰውየው ችግር لا بل كان يتهم صاحبه بالبخل ويستفزه እንዲያውም በጓደኛው ያ ሁለተኛው ጓደኛው በኢኮኖሚ ነው የሚሄደው። ይበላል፣ ይጠጣል፣ ልብሱ ንጹህ ነው፣ ቤቱ ንጹህ ነው። ላኪን ግማሽ ደሞዙ ያስቀምጠዋል፣ ግማሽ ደሞዙ ደግሞ ያን ይኖርበታል። ያ ደግሞ ሁሉ ደሞዙ አጥፍቶ ወር ሳያልቅ እንደዚህ ይበደራል። እና ይህ ሰውየው በጣም አባካኝ የሆነው ለዛ በሀሜታ ያነሰዋል ከሚስቱ ጋር ሆነው። ኧረ እና ደግሞ ድክድክ ያሉ ድሆች ደግሞ ለምንድነው እንደዚህ እንደዚህ ያለ በሐሜታ ያነሰዋል። በልካነ የተሂሙ ሳሒበሁ ቢልቡኹል ወየስተፊዘሁ ወየስተጊበሁ በሐሜታ ሁሉ ጊዜ ያነሰዋል ማለት ነው። ኦኬ ጠይብ ማደል አያም ለዚህም ለዛም አመታት አለፈና ያ በጣም የሚያባክኝ ሰው ታመመ። ይህን ይመጣል ብሎ አያስብ ነበር። ታመመ ህመሙ በጣም ተጫነበትና ከዛ በኋላ የሚሰራው ካምፓኒ ሰብር አደረጉ። 3-4 ወር አልተመለሰም። ከዛ ከስራ አባረሩት ማለት ነው። ቆረጡት፣ ሌላ ሰራተኛ አስገቡ ማለት ነው። فضاقت عليه الارض بما رحبت الدنيا طببلا ክራይ ቤት መጣ፣ የሚከፍለው ሰው የለም፣ ደሞዙ ተቋረጠ። طيب እንደገና ምግብ ስትል የድሮ ምግብ የለም፣ ልብስ ስትል የድሮም ልብስ የለም። ሁሉ የሚጨፍርበት የሚዝናናበት የነበረው አሁን ደሞ ስለሌለ ጠፋ። የሚገርማችሁ ነገር ያጓደኛው በጣም በጣም ብልህ የሆነው ሰው ይመጣና ካነ ይርሐሙሁ ያዝንለታል ይረዳዋል بعد عند عند ጊዜ يعني لمسا غاز بوتا غاز ستل ميستو هيدو يامطال طماطم قرسن وها قرسن هيدو يامطالاتال يعني مردات جمره يا سويو بادو نو انغدي هوني يميغرماچو عندت ليج نبرچو ازي كو نو ازي كتما بريال ابرن نو منرو سويو عند عند ليج نبرچو كطغاب يتنسا فيليبين اگر لاكات لتمار ባካለሪዮስ ዩኒቨርሲቲ ልጨርስ ፊሊፒን ከኔ ጋር ሆኖ ወንድሞች ልጃ ገረድ 18 አመት እድሜዋ አለምንም ማህረም አለምንም ጠበቃ ደሞ የት መካ ወደ መካ አይደለም የላካት ወደ ፊሊፒን የጅቦች አገር እዛ ላካት ሁለት አመት ተማረች ለምረቃ ሁለት አመት ሲቀራ ተንትኖ ባልዋ ይህን አደጋ ደረሰበት ከስራ ወጣ እንዲያውም ገንዘብ የሚልክላት ታጣ ትምርቷ ሳትጨርስ ተመለሰች ማለት ነው አሁን እንኳን ለፊሊፒን እዚ እቤታቸው የሚበሉት ነገር አጡ ልጅቷ ቁርጥ ብላ በቃ ትምርቷን አቋረጠች ከዛ በኋላ ምን አለው ወንድሜ ያለው ያ የታመመው ሰው እኮ ነው ለዛ ለጥሩ ሰው እባክ የኔ ልጅ እኮ ከፊሊፒን አገር እኮ ተቋረጠች አሁን ማስተምርባት ገንዘብ የለም ምን ነው እርዳታ ብትፈልግልኝ ብሎ ጠየቀው ተቀለህ ምን አለው والله ያለው እንኳን ከኔ ያለው ከሌላ ሰው እርዳታ ብታገኝም እከለክልሃለሁ አለው ፊሊፒን ልጅ ሴት ልጅ አገረድ አውራ የሆነችው ሴት ወደ ፊሊፒን ብቻዋን ትልካታለህ የት እንዳደረች አታውቅም የት እንደምታድር የት እንደምትውል ከማን ነው የምትውለው ምን ታረጋለች አታቅም አላህ አትፈራ ማለው ደሞ ልረዳህ ለምግብህ ለቤት ክራይህ ረዳሃለሁ والله ይህችን ልጅ ግን እኔ ሁለት አመት የተማረችው እንዲያውም በጣም ይቆጨኛል አልችልም እንጂ አትላካት ልልህ እንቢ ትለኛለህ ብዬ ነው ስለዚህ والله አረዳህም ለልጅህ ቁጭ ብላዚህ ጥሩ ባል ካገኘች ትጠብቅ እንጂ ወደ ፊሊፒን ለመሄድ አረዳህ ማለው እኔ በጣም ደስተኛ ሆንኩ እንደዚህ ሲሰማ ስኮኖ ምነግረኝ ምን አይነት አንተ አላህም ትፈራና አልኩት እንዴት ሼክ አለኝ ፊሊፒን ልትማር ዛ ፈሳድ ልታረግ እኔ ደሞ ልረዳው ነኝ አለኝ እውነት ነው فالبنت انقطعت من الدراسه سواس አቋረጠች ከትምህርት وهو طريح الفراش سدمو الغالاي ثنيتو بشتاو تچانبت طنابت ማለት ነው مضى على هذا سنوات بزي عينت ام سدس امت الف معناتنو وفي هذه الاحوال لا نقول الله يعلم على المستقبل ازي لا انغدي سويو من علبت يا نغي متاسبو دومو انت نغي يمطال الله قال يميلو ينبرو اهون يبت كراين كون ي الكتريسيتي مكفيام يلو سويو اذا هذا ليس من البخل لا طقور كن بله غنزم ماسقمت ብልህነትና ስማርትነስ ነው እንጂ ይህ ሞኝነት አይደለም ነው ምለው ወንድሞች ከዚህ ነው ሰድ ዩሱፍ 7 አመት ጥሩ ምርት ታስገባላችሁ ጥሩ እህል አታባክኑት አትብሉት አትጠጡት አትጫወቱበት የምትፈልጉትና የሚበቃችሁ ነገር በልታችሁ ሌላው አስቀምጡት ነገ ድርቅ ስለሚመጣ ለዛ ይሆንላችኋል የሚለው ትልቁ ፋይዳ በህይወታችን ይሄን ነገር እንወስዳለን تمام الشيء مجرشا يا مجرشا امسا امستنياو ايا زي الناس قمنا كذا هلا يميقتلوا سامنت نقتلالن ويم دمو استي انا يال ان شاء الله امسا امستنياو ايا امسا اراتنيا نا امسا اراتني امسا امستنياو ايا بسوره يوسف من هلال اهون ملكو نغوسو يوسفن كنتنو يهن حلم كايبت بوحالا يهلم تفسير سياي ملكو بتام تدستنا كسر بيت اوطوت عليه وقال الملك اتوني به استخلصه لنفسي فلما كلمه قال انك اليوم لدينا مكين امين قال اجعلني على خزائن الارض اني حفيظ عليم ملكو اوطوت علينا مجمريا አውጡት ሲል ዩሱፍ እንቢያለ አልወጣም ከሰባት አመት ነው የታሰረው አልወጣም አለ ለምን አትወጣም የታሰርኩበት ምክንያት ምንድን ነው ምን አለ አሉ በቁርአን እንትኑ በሱረት ዩሱፍ ما بال النسوة التي قطعن أيديهن استي يا ملك إنك موتاتي بفيت كزي إسر بيت إن الزاسي توش لمن دنتا شوي قرطوت أنت مرمره درس بتنا كزا إني لمن دتا السر كتاك الله بلو يتلاكو سو ملسو الوت عم كسي جنالي انتي أروت آيين تلك الدلو تلك الدلال اللب لمن تسركو لمن وت الله አሁን መልኩ ይሄን አይነት መልስ ሲመጣበት ተቆጣና ሴቶቹን ሰብስቦ ዙለይኻን አምጥቶ በደንብ አርጎ ሲጠይቃቸው ዙለይኻ ምን አለት الان حصحص الحق انا راوته عن نفسه نعم يا ملك اني ነኝ ይው ተመልከቱ ወንድሞች ባልዋ ፊት እኮ ነው እንደዚህ የምትለው ባልዋ እየሰማ نعم الله ሲያጋልጣትና الله እሱን يعني ሲحافظው እኮ ነው እኔ ነኝ ዩሱፍን በፍቅር መልክ ብልግና ከኔ ጋር ስራ ያልኩት እኔ ነኝ እሱማ ሐቀኛ ነው ምንም ነገር የለም አሁን ሐቁ ይውጣለች الان حصحص الحق انا راوته عن نفسي تمام ሴቶቹ በሙሉ ደግሞ በአንድ ቃል መሰከሩ እኛ ምንም ነገር መጥፎ አላየንም ከዩሱፍ አሁን መልኩ አወቀ ሰይድና ዩሱፍ ደግሞ ነገሩ እንደታወቀ አወቀ ከዛ በኋላ ወጣ ነቢያችን ሳሰለም እናሉ ስለ ዩሱፍ አይ ዩሱፍ አሉ ዩሱፍ اخي ወንድሜ ዩሱፍ ማ አስበረሁ እንዴት አይነት ስብር አለው እኔ ብሆን አሉ ነቢያችን ከእስር ቤት ውጣ ሲሉን ቀጣ ወጣ ነበር በደስታ ወጣ ነበር ላኪን ዩሱፍ አልወጣም የኔ ንጽህና ካልታወቀ አልወጣም አለ ዩሱፍ በጣም ከሪም የሆነ ሰው ነው አሉ ነቢያችን እንዲያውም አመጎሱት ለዩሱፍ ዩሱፍ ወጣ መልኩ በጣም መረቀነ በዩሱፍ አንተ በኔ ጎን ሆነ የኔ ሚኒስተር ነው የምትሆነው አለው ላኪን ዩሱፍ ምን አለ ተመልከቱ እዚህ ላይ የመጨረሻ ደርሴ ነው ይሄ በጣም ዋጅብ የሆነው ነገር ልንገራችሁ እዚህ ላይ وقال الملك ائتوني به استخلصه لني يعني بيرسونال استشاري بيرسونال انتو يعني اما كار اندي هون طرو لي يعني استخلصه لنفسي فلما كلمه يوسف متى بيت منغسو است جبا نغسو اناغرو انك اليوم لدينا مكين امين كهم بهالا يوسف بيت منغسو انت نو ፈላጭ ቆራጭ ነህ የፈለጉን ሐሳብ ቢመጣ አንተን ሰላም ማከር አላደርግም መልኩ ነው የሚለው ከዛ እዚ ላይ እድል ወሰደና ዩሱፍ ምን አለ አገሪቱን ያየ ነው ተመልከቱ ወንድሞች 7 አመት ድርቅ እንደሚመጣ ያቃል በዚህ ድርቅ 7 አመት ታማኝ የሆነ የገንዘብ ሚኒስተር ካልተገኘ አገሪቱ በሙሉ በራብና በጭንቅ ይጥላታል አይደለም ይሄን ነገር አሰበና ዩሱፍ ምን አለ قال اجعلني على خزائن الارض اني حفيظ عليم بل يانتا ماكار يانتا منستر لتارغني كفلك اني ممرطو سرا الله بزا سرا اسقمطني مندنو يغنزب منستر يغنزب تامانينت منستر ادرغني يا غريتو يغنزب ياهل يهابتنا بمولو منستر ادرغني بل علنا اشي بلو اندزي هادرغ طيب علماءكم من قالوا اسمعوا الى تعليق بعض العلماء الاجلاء في موقف يوسف في عرض نفسه للوزارة عند سو اني منستر ادرغني مالته نور نو يا صيف عليه نغ يا ادرغني اني منستر ادرغني اني منامن ادرغني مالت يعني طرو ادلم لكن اقدم على المسؤولية بشجاعة يا سيدنا يوسف ليت يعني نو شجاعة ناظرة وبعضنا يظن يرى ان هذا ليس من الورع يوسف يما يتغبى نغر نو يالو انديت اني منستر مهون አለብኝ የገንዘብ ሚኒስተር አድርገኝ የሚለው ለምንድን ነው አሉ لا الورع ان تقدم على المسؤوليه وتتقي الله يعني نصحنا مالت ዑለማዎች ያሉት በደንብ ተመልከቱ ወንድሞች ምን አሉ ዑለማዎቹ አንድ ሰው አንድ የመንግስት ቦታ ሌላ ሰው ተመርጦ ከተቀመጠ ህዝቡን ይበድላል በጣም በጣም ብልሽት ያደርጋል ብለህ የምታስብ ከሆነ አንተ ለዛ ቦታ ታማኝ ነህ ጥሩ ሰው ነህ መሆንክን ካወቅ በዛ ቦታ እንድትቀመጥ መጠየቅ አለብህ አሉ በል ዋጅብ ነው አሉ ልድገመው ወንድሞች إذا كنت تعلم أن هناك من سيختار لهذه المسؤولية كفوا كانت بلت إيه بزابوتك قبا إني مالتو طروا دلم ولكن ألو إذا كنت تعلم ويغلب على ظن أنك إذا تخليت عن المسؤولية سيختار من هو أقل منك كفاءة أو يختار من يسيء للأمة فيجب شرعا كما ذكر شيخ الإسلام ابن تيمية أن تتولى وتتقدم حتى ولو ارتكبت بعض المفاسد من أجل أن يدفع أن تدفع المفسد الكبرى يعني أنت لمثال إني بقلت لنقراتشو سيدنا يوسف يا مصر يا قبس أقر بمولو يا جنزب حلا في النت باي الست أو يا هابتنا يتريتو حلا في النت ميسر باي هون نرو አንዱ በጣም ወሸት በጣም ሙጅሪም ያ ቦታ ቢይዘው በግብጽ ሰዎች ይጫወት ነበር በጂኔቭ አገር በከተማ ጂኔቭ ያሉ ባንኮች 100 ሺ ሚሊዮን በስሙ ይገባል አገሪቱ በራፍት ሞታለች ሁነት አሁን አብዛኞቹ የእስላም አገሮችና የአረብ አገሮች እንትን ሐላፊዎች እንደዚህ አይነት ናቸው ሂዱና ጂኔቭ ጠይቁ ሁሉ የአገር መሪ በጂኔቭ ከተማ ያለው ቢሊየንስ ኦፍ ዶላርስ ህዝቡ በራብ እየሞተ እየበሰበሰ እሱ ገንዘብ ከዛም ሰብስቦ እዛ ያደርገዋል አንድ ነገር ትዛለኝ ኃይለ ስላሴ የኢትዮጵያ ንጉስ የነበረው ንጉስ መጀመሪያ ደርግ ሲመጣ ኃይለ ስላሴን አሰሩትና 13 ቢሊዮን ዶላር አሜሪካ በጂኔቭ ተቀምጧል በስሙ እንግዲህ አሉ ነው ምለው እኔ አላየሁም ግን እንደዚህ አይነት ወሬ እንሰማለን 13 ቢሊዮን አሜሪካን ዶላርስ የኢትዮጵያ ህዝብ ገንዘብ ነው በስሙ እዛ ጂኔቭ ባንክ አስቀመጠው አሁን አሰሩትና ከንግስነቱ ሲያወርዱት መጀመሪያ ኮድ አለ ምሽክላ የጂኔቫ ባንክ ትልቅ ችግሩ ምንድነው ኮድ አለ ያ ኮድ ነው የሚከፍተው ህሳብ ያ ኮዱ ከንጉሱ ከሆነ ያ ኮዱ ይዞ ያልመጣ ሰው ገንዘቡ አይሰጡትም ንጉሱ ከሞተ ገንዘቡ ወደ ጂኔቭ ባንክ ይወስደዋል አይገርማችሁም ወንድሞች በጣም ታማኝ ባንኮች ነው በስዊስራ ያሉ ላኪን ኮድ ነምበር አለ እሱ ይዞ መጣ ነው ገንዘቡ የሚሰጡት ኃይለ ስላሴ 13 ቢሊዮን አለና ኮዱ ስጠን ገንዘቡ የኢትዮጵያ ህዝብ እንዲጠቀምበት ሲሉት እንቢ አለ ረባካ አምጣ እንቢ አለ ቀጠቀጡት እንቢ አለ ከዛ በኋላ ኮዱን ሳይሰጥ ሰውየው ይሞታል ገንዘቡ ደግሞ የስዊስራና የጂኔቫ ባንክ ሁሉ ይወስደዋል ማለት ነው ስለዚህ ያ የኮዱ ረቅብ ስር የሚለው ነገር ስለያዘ በዛ ገንዘቡ ጠፋ ማለት ነው አንድ ንኩታ ይነግሩናል አንድ ጆክ ነገሩን በዚህ ከናንተ ነው ወሰድኩት እንግዲህ እዛ በአሰብ ከተማ አስተማሪ ነበርኩ አላልኳችሁም እዛ አንዱ የሐረር ልጅ ነበር ጓደኛዬ አስተማሪ ነው አብረን ቤት ተከራይተን እንኖር ነበርና ሁሉ ጊዜ አንድ ጆክ ይዞ ይመጣል ያስቀኛል ዛሬስ ምን አዲስ ጆክ አመጣህ አልኩትና አረ ዛሬማ የኃይለ ስላሴ ጆክ አለ አለኝ ምንድነው ኃይለ ስላሴ የደርግ አባላት ሄዱና ኮዱን አምጣ ገንዘቡን አውጣ ሲሉት ምን አላቸው እናንተ ማናችሁ አላቸው እኛ የደርግ አባል ስንት ናችሁ 120 እንግዲህ ከናንተ የበሰለ ሰው መርጣቸው አምጡልኝ አለ እሺ ብሎ ሄዶ የመንግስቱ ኃይለ ማርያምን አመጡ አለ አሁን ኃይለ ስላሴ በወንበር ቁጭ ብሎ እንደዚህ ጥቁር ነው እንትኑ መንግስቱ እንደዚህ አየውና እንዴ እንም ያልኳችሁ የበሰለ ሰው አይደለም እንዴ? ይሄማ ያረረ አይደለም እንዴ አላቸውና ሳቁ፣ ተቆጡ። ከዛ በኋላ ገደሉትና በወንበሩ ስራ አስገባው። እንትኑ መንግስቱ ኃይለማርያም የበሰለ ስላችሁ ያረረ ይሄማ አልፎለታል خلاص ምን ላርገው አለ ይባላል። እና እንግዲህ ይኸውላችሁ ሱብሃንአላህ የሚኒስተር ቦታ ለኔ ስጠኝ የገንዘቡ ጉዳይ አለና እዚህ ላይ ዋጅብ ነው አሉ ዑለማዎቹ። ያ ቦታው በሌላ መጥፎ ሰው ከተያዘ፣ ህዝቡ ከበሰበሰ፣ ህዝቡ ከተበደለ አንተ አላህ ያስብሃል ነገ። ስለዚህ ወንበር ይህን አድርጉኝ ማለት ለቁም ነገር የሚያሳፍር ነውር አይደለም እላለሁ። ኢንሻአላህ ይህን ካልኩ ይበቃኛል። በሱረት ዩሱፍ ብዙ ጥቅም ነው ያለው፣ ግን እንደም ብለን ብንጀምር እስከ መጨረሻው ያ ሰውየው የሙፈሲሩ 300 የሚያህል ፋይዳ ያመጣው ባነብላችሁ ወላሂ ትደነቃላችሁ። ከእያንዳንዱ አያ አንድ ፋይዳ፣ ከእያንዳንዱ አያ አንድ ጥቅም። ሱብሃንአላህ አልዓዚም። ሙፈሲሮች እኮ አላህ እውነቱ ነው ምን ያለ በሱረት ዩሱፍ ራሱ ምን አለ وفوق كل ذي علم عليم اني عليم ነኝ ብትል ካንተ በላይ ዓለም አለ። ያ ሰውየው ደግሞ እኔ በጣም ዓለም ነኝ ቢል ከሱ በላይ ዓለም አለ። فوق كل ذي علم عليم የበላይነት ዓለም ያለው ግን አላህ ነው። ስለዚህ ሰው ከሰው ይለያል በዕልም። እና ሱረት ዩሱፍ አንዱ ممكن 10 ጥቅም ላይወጣ ይችላል አንዱ ሙፈስር፣ አንዱ ممكن 100 ያወጣል 100 ፋይዳ ያወጣል፣ አንዱ ግን 300 ፋይዳ ወጣ። ምን ትላላችሁ? እሺ ይሄን ካልኩ ይበቃኛል። ኢንሻአላህ ወንድሞች ማይክ ወሰዱና እስቲ አሳርፉኝ። እኔ ደግሞ ተናገሩ የምትናገሩት ነገር ማይክ ፍሪ። والله اعلم صلى الله على نبينا محمد وعلى اله وصحبه اجمعين السلام عليكم ورحمه الله تعالى وبركاته انا قدمكواچو بنيا ظهر يقرب سلاونا نو عفوا ان شاء الله استاذ جزاكم الله خير قران كله ماستماري نو گن دمو ياندو تاريخ اندو كلهم فائده ناگنيالن معناتنا كزي فائده لولاجوچ لاباتوچ بزو تقمالو گن አሁን እኔ እንደ መከረ የተጠቀምኩበት ነገር ቢኖር ምንድነው ወላጆች በልጆች መካከል መድሮ ማድረግ በፍቅርም ይሁን ልብስ በመግዛትም ይሁን በተለያየ መልኩ ማለት ነው በልጆቻችን መካከል ልዩነት ማምጣት የሚያመጣውን መዘዝ ተመልከቱት። ያዕቆብ አለይሂ ሰላም ወደ ዩሱፍ ዝንባሌ በማድረጋቸው በልጆቻቸው መካከል የፈጠረውን ችግር ተመልከቱ። እና ከዚህ ምን ማረው ምንድነው በልጆች መካከል ልዩነት ማፍጠር ማምጣት መጥፎ ነው ማለት ነው። ወይም አንድ ነገር በሚደረግ ጊዜ ኢኳል ማድረግ እንዳለብን በልጆች በውስጥ የውስጥ ፍቅር የውስጥ መሐባ እንግዲህ አንዱ ካንዱ እንደሚበልጥ ምንም ሊኖር ይችላል። ግን ለዛሂሩ በልጆች ላይ የተለያየ ችግር ይሄን መከ እንደ አይነት ፊትና ስለሚያመጣ መጠንቀቅ አለብን ማለት ነው። ሌላው ከዚያ መልኩ ህልማይቶ ህልሙን ሚፈታለት አጥቶ ያ እስር ቤት የነበረው ወደ ዩሱፍ አለይሂ ሰላም ሄዶ ለዩሱፍ እስቲ ወጣ በየለምጣ እና እኔ ልንገራችሁ ማለቱ ልክ ራሱ ወጣ ብሎ አዋቂ ራሱን አውቆ ለዩሱፍ ለመልኩ አምጥቶ መናገሩ ልክ ራሱ እንዳወቀ አድርጎ ለማቅረብ መሞከሩ ስማርትነት ያስመስልበታል ማለት ነው። ሌላውና ኢንሻአላህ እንግዲህ መቀኝነት የሚባለው ነገር በጣም ለሁላችንም አደገኛ እንደሆነ ተመልከቱት። በእናት ያባት ልጅ ያህል በሁለታቸው በወንድሞች መካከል የፈጠረውን ችግር ይሄ ምቀኝነት የሚባለው ነገር በገንዘብም ይሁን ልጁን አንዱን እገሌ ብለምን ብሎ ከአላህ ዘንድ ምን ያህል የተጠላ ነገር እንደሆነ አላሁ ተዓላ እንግዲህ በዩሱፍ ዓለይሂ ሰላም ከሳቸው ብዙ ትምህርት እንወስዳለን። እና ኢንሻአላህ በእኛ ዙህር ደርሷን አሁን ሌላው ኢንሻአላህ ምንድነው ዩሱፍ ዓለይሂ ሰላም አሁን ኡስታዝ እንደነገሩን አንድ ሰው እውቀቱን ለኡማው የሚጠቅም እውቀት ካለን በመካከላችን ላይ የሰው ልጅ እውቀት ለምሳሌ ላይ አንዱ ኢንጂነሪ ነው፣ አንዱ ዶክተር ነው፣ አንዱ ምን ምን አንዱ የተለያየ ዕልም እውቀት ይኖራል፣ አንዱ የፊቅህ እውቀት አለው፣ አንዱ የሐዲስ፣ አንዱ የነህው፣ አንዱ የሶርፍ። ያን ያለውን እውቀት ያለነን እውቀት ለኡማው እኔ ይሄን እውቀት አለኝ ብሎ ለኡማው እንዲጠቀም ብንናገር ምንም ነውር የለውም ማለት ነው ኢንሻአላህ። እና ኢንሻአላህ በእኛ ዙህር ደርሷል። ሌሎች እህቶቻችን ወንድሞቻችን እንግዲህ የተለያየ አስተት ይኖራቸዋል። ከኔ ጋር አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነው? ወንድሞች እና እህቶች ከላይ እስከታች ድምጽ ይሰማል ወይ? እንዴት ናችሁ? ሰላም አለይኩም ወራህመቱላሂ። አንዱ እየተገረምክ እየተደነቅክ የምታስተነትነው ታሪክ ነው። እዚህ ላይ ምንድነው አንድ የምንረዳው ነገር የሰው ልጅ ሰብር ካለውና በትዕግስት አላህን በመፍራት የተበደለውን በደል ይዞ ከተቀመጠ ኖማተርዋት አንድ ቀን እነዛን በዳዮቹን የሚበልጥ መሆኑን ነው። ከዚህ ላይ የምንማረው ሰይድና ዩሱፍ አለይሂ ሰላም እነዛ ወንድሞቹ አንደኛ ቅናት ጀለሲቲ ልብ ውስጥ ምን ያህል በሽተኛ እንደሚያደርግና የሰው ልጅ ከቅናት ተነስቶ የሚያደርጋቸው በደሎች ለጊዜው ዊን ያደረገ ይመስለዋል። የሰው ልጅ ነቢዩን አለይሂ ሰላም ኩሬ ውስጥ ከተውት ከዛ በኋላ ባሪያ ሆኖ ተሽጦ እስር ቤት ገብቶ ብዙ መከራዎችን ሲያሳልፍ መጨረሻ ላይ ግን እነዛ ወንድሞች ያው በተከሰተው ረሃብ ወደ ግብጽ መጥተው እህል ለመግዛት ወይም ለመጠየቅ ሲመጡ እሱ ወንድማቸው እጅ ላይ ነው የወደቁት። አንድ እዚህ ላይ ከአንድ ዕልም ያለው ሰው የሰማሁት ለምሳሌ ህልም ካዩ በኋላ እህሉን ዘለላው ላይ እንዲያስቀምጡ ነበር ምክር የሰጣቸው፣ ከነ ዘለላው እንዲያስቀምጡ። ባለፈው ጊዜ ሱዳን እነዚህ ዌስተርኖች ማዕቀብ ጥለውባቸው ነበረ። ሱዳን እንደምናውቀው ስንዴ በብዛት ይበቅላል፣ ማሽላ በብዛት ይበቅላል። ወደ ውጭ መሸጥ እንደማይችሉ ለውጭም ኢንቨስት ማድረግ እንደማይችሉ ተከልክሎ በነበረበት ሰዓት ጎተራ ላይ ሲያስቀምጡት ያው ተወቅቶ እህሉን ነበርና የሚያስቀምጡት ቶሎ ቶሎ ኤክስፓየርድ እያደረገ ሲያስቸግራቸው አንድ የእርሻ ፕሮፌሰር ሙስሊም ቪዚት ሲያደርጋቸው ይሄንን ችግሩን ሲነግሩት ለምን ነቢዩ ሙሳ ነቢዩ ዩሱፍ አለይሂ ሰላም እንዳደረገው ያኔ በግብጽ ላይ ከነዘለላው እስኪ አስቀምጡና እንሞክረው ተብሎ ተሞከረ። ይሄ በግልጽ የሆነ ነገር ነው። እና ልክ እንደዛን ጊዜ ዘለላ ላይ እንዳለ አስቀመጡት። ያ እህል ኤክስፓየርድ ሲያደርግባቸው ከነበረው ብዙ አመት ጨምሮ እንደቆየ የሚያስረዳ አንድ ጽሁፍ አለ። ስለዚህ ያ ነገር ከሰይድና ዩሱፍ አለይሂ ሰላም የመጣ እውቀቱ እንግዲህ ከዛ የመጣ ነው። ይሄ ፕሮፌሰር ሙስሊም ስለሆነ የእርሻ ፕሮፌሰር ነው፣ የዩሱፍን አለይሂ ሰላም ታሪክም ያውቃል። በዛ መሰረት ተጠቅመውበት ጥሩ ፋይዳ አግኝተውበታል ማለት ነው። እና የሰይድና ዩሱፍ ታሪክ በእውነቱ ብዙ ነገሮች ያስተምራል። ያው ከሁሉ የሚገርመው ቅድም ኡስታዝ እንደገለጹት ዙለይቃ ምን ያህል አሁን አንዳንድ ጊዜ ስናስበው እንዴት አንዲት ሴት እንደዛ ታደርጋለች ብለን እናስብ ይሆናል። የሰይድና ዩሱፍ አለይሂ ሰላም መልክ እኛ አላየነውም፣ ግን እንደ ከነቢያችን ሰለላሁ ዐለይሂ ወሰለም እንደሰማነው የተሰጣቸው መልክ የዓለም ግማሽ መሆኑን ነው። ስለዚህ ሌላው ዓለም ምንድነው ሲል የሰማሁት ይቺ ሴትዮ በአንድ ቀን አይደለም እዛ እንትን ላይ የደረሰችው፣ በአንድ ቀን አይደለም በሩን ዘግታ ናንተኛ ያለችው፣ ለረጅም ጊዜ እንግዲህ ሰራተኛዋ ስለሆነ አብረው ክችን ላይ ይገናኛሉ። ያው እሷ ሰራተኛ ስለሆነ በየቀኑ በየሰዓቱ ታያዋለች። ስለዚህ ለረጅም ጊዜ ይህንን ሁኔታ ሲያሰቃያት ቆይቶ መጨረሻ ላይ ከቁጥጥሯ ውጭ ሲሆን ያደረገችው ድርጊት እንደሆነ ሲገልጽ ሰምቻለሁኝና ያው ብዙ ትምህርት አለበት የሰይድና የሱፍ አለይሂ ሰላም ታሪክ። እኔ ፐርሰናሊ በጣም ወደዋለሁኝ። እንዲያውም ለኡስታዛችን እኮ ከዚህ በፊት ይህንን እንዲያስተምሩን አንድ ቀን ጠይቄያቸው ነበር። አልሐምዱሊላህ ዛሬ በዛ መሰረት ኡስታዝ ጀምረውታል። በሚቀጥለውም ሲጨርሱት ኢንሻአላህ ያው እስከ መጨረሻ እንከታተላለን። ጀዛኩሙላሁ ኸይረን። ማይክ ፍሪ።